noch ein Zimmer. Es kann ein Zimmer. دهنا أنا أوكي في سيتة ولا شتونة بدل أنا يقبلها تيهم تقرأنا بخير إن شاء الله أستاذ جزاكم الله ألف خيرا anyway سوين أوكي إن شاء الله أوكي لو نو حاضر أستاذ كتيب لونين إن شاء الله نو مو عفوا أستاذ ما يمكن أمانة في سي يعني يليلة زي ما متكامل بتها بلا شتونة بدل أنا يقبلها إن شاء الله عفوا لزام أعوذ بالله من الشيطان الرجيم ألم تروا كيف خلق الله سبع سماوات طباقا وجعل القمر فيهن نورا وجعل الشمس سراجا والله أنبتكم من الأرض نباتا ثم يعيدكم فيها ويخرجكم إخراجا والله جعل لكم الأرض بساطا لتسلكوا منها سبلا فجاجا قال نوح رب إنهم عصوني واتبعوا من لم يزده ماله وولده إلا خسارا ومكروا مكرا كبارا وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا تذرن ودا ولا سواعا ولا يغوث ويعوق ونسرا وقد أضلوا كثيرا ولا تزد الظالمين إلا ضلالا مما خطيئاتهم أغرقوا فأدخلوا نارا فلم يجدوا لهم من دون الله أنصارا وقال نوح رب لا تذر على الأرض من الكافرين ديارا إنك إن تذرهم يضلوا عبادك ولا يلدوا إلا فاجرا كفارا رب اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات ولمن دخل بيتي مؤمنا وللمؤمنين والمؤمنات ولا تزد الظالمين إلا تبارا صدق الله العظيم جزاكم الله خيرا عفوا لا ما يكون لا بيزي ما يكون صدق الله العظيم وبلغ رسوله الكريم ونحن على ذلك من الشاهدين والشاكرين والحمد لله رب العالمين الله لا يحرمك من الجنة الله لا يحرمك من الجنة وانت ما تحرمين من سماع هذا الصوت ين اينت القرآن اقران من سماع ما تحرمين يا أم هيام زاري ونتنو أبو أنس سلفك أدلش نونجي كيك النهار قوش نبر مكناته متأفاش على كل حال الحمد لله زاري إن شاء الله سورة نوح قصة سلهوني يعني تاريخ سلهوني أحكام شرعية سلما يوت أبت قزو باند أسرع مسلك كان جرسنا يتك الروت ترو ترو تياك ايو تشالو فإلى الله شو إن السنة تيكار لهم نانتي انجليه ليت بعد الجباب طيق الله إن شاء الله إيشي يقول سبحانه وتعالى أسراء مستنية وآيات: ألم تروا كيف خلق الله سبع سماوات. الله نمي نقروا رباك تشوب الله متكفروا يا الله انت تلك انتنا يا الله انعظم يكادات شو سوتش ما لكم لا ترجون لله وقارا ألتنا انتنا لم ندنو يا الله انكبري ما تاقو أتايو من ديلال ألم تروا كيف خلق سبع سماوات طباقا سبع سماي أرس برساتشو أندو بلاي أندو بلاي سبع سماي طباقا طباقا مالت يعني عندنيا هلتنيا سوستنيا سبات سماي ترى بترى عندزي يفت رقيتا باند انتن يفت رقيتا وجعل القمر فيهن نورا وجعل الشمس سراجا عندنا كسماي بتاتش شرك أم صحايم كواكبتم نفاسم يسك أمت أقيتا والله أنبتكم من الأرض نباتا. يقول سبحانه وتعالى: ألم تروا كيف خلق سبع سماوات طباقا. أينما يحملها تياك أنقري سبات سماي السبر ساتشو فتر الله إلال أهون تياك أننا لتأيك ويمدمو بمولو بألم يالهزب نتأيكو ما نين يوم يتقنب بيت ويم يتقنب عند سيلين سقف مسلسو يسفل قوال نا يسبات سماي مسلسو يتالي يتيهاك ايه لمليون آمت بنت ايك مرسي اللو مكناتون بعيناتشين يأيونو مسلسو يلم سماي يميهل دمو يا مستمتو آمت ركأت يالو وفرتو يعند سماي وفرت أمستمتو آمت بفرسنو بإقرنو بمكنانو إيهد كم تشرسو ما أنو مشكمو يالو. ألم تروا؟ إيش معنى ألم تروا؟ أتاي من دي مالتنو. إذن نقول ولا يوجد واحد عند دقيقة أنكوان ألو علماتشو عند دقيقة بل وان سكند من نيوم سو سماي إنداي فرس بن بلو فرتو أو ياوكال تياكينا واندموش سو عند سو سمتاتشو تاك اللاتشو لاند سكند كوانتو هون سمايوش انداي فرسو بن بلو فرتو يمياك سوالي يلم لمن خلاص ترقاقا ترقاقا طوان دم ماي فرس طيب اتتأيكم انديان تراسين اتتأيكم ما انو يتشكما شو بلا اتتأيكم يلا الله سبحانه وتعالى لكن الله سبحانه وتعالى بسورة الرعد راس ملسو قال سبحانه وتعالى الله الذي رفع السماوات بغير عمد ترونها راس الله نو سبات سماي ياسقوم يتشكمو السنو بأيناتشن يماي تاي بأيناتشن مسسو ايتنا ناكم يهجي آيا بهولتنو يتفسرتشو عندن يو تفسيروا بغير عمد ترونها بأين يماي تاي مسسوش اللو كني قال لاش واندموش يعني كويتشت ايك اتشو اللو الله الذي رفع السماوات بغير عمد على من مسسو ترونها بأين يمي تايو مسسو عدلم بأين يماي تاي مسسو نو يتشكما شو سبات السماعي ايه عند ترقمو نو ولتن يا ترقمو ان انت بأين اتشو تايا اللاتشو مسسو سماين يتشاف كما مسسو اي ثاني يميل سو يلم على مسسو سماي سبات سماي فتر جيتا الى الله سبحانه وتعالى. طيب ما انه مشكمو الله الذي رفع السماوات الله انه يتشكمو بقدره الله وفوش وفوش بسماي سنسففو لأسر ساعات سنو يا زاتشو عندي تلك مركب بوها ستهد እኛናቅ አለን አንዲት ኪሎ ብረት በባህር ውስጥ ብትጥለው ይሰጥማል አይደለም ደውንቦሽ እስቲ አንድ ድንጋይ ባህር ውስጥ ወርውረው within 1 second خلاص ሰጥመዋል ሄደዋል ላኪን millions and millions ኪሎግራም የሚመዘን አንድ ትልቅ መርከብ ግን ተንሳፍፎ ይሄዳል እሱ ነው ያዘው አላህ Subhanahu Ta'ala ነአም ثم قال سبحانه وتعالى: وجعل القمر فيهن نورا وجعل الشمس سراجا. شرق برهان برهان ليلت برهان للتابرة صحي بكأن برهان للتابرة. لكن تملكته جعل القمر فيهن نورا لقمر نورا لي وللشمس سراجا لي كلهم برهان له لكن يصحي سراج يبالال ويم ضياء يبالال يقمر جن نور بيتشانو يبالو. تملكتو ينتنو يقرآن مستير نوي نجر لمن دنو لقمر نور بيتشا يسطا لشمس جن سراج يسطا لمن دنو. قال القمر نور والشمس سراج يعني قالوا فالسراج له ضوء والضوء أقوى من النور. ضوء مالت سراج مالت كبرهان بلاينو بعينا تشني يينو نو صحي برهانوا كشركا بزوشي اتفي هونال. فجعل الأضعاف الأضعاف للقمر والأقوى للشمس. ومنه قوله تعالى بل إلى سورة من إلى الله سبحانه وتعالى: هو الذي جعل الشمس ضياء والقمر نورا. في سورة يونس رقم 5 من إلال: هو الذي جعل الشمس ضياء لجرك برهان ضياء وسراج ستات والقمر نور. طيب ليونث من دنو ليونث وندموش الضوء للشمس لأن الضوء والسراج لهما حرارة ينو ليونث يصحي برهان مقتالو بل يقتلال يك ينترو يچرقا برهان جن دبزز ياله هونو دمو مقت يلو. والله يا اخي چنقلات يللو هين نجر ليسرا يچلال وندموچ صحينا صحينا چرقا اسقمتنا ሁለቱም አንድ ዓለም ሆናቸው ራሱ ትልቅ መሐንድስ የሰራቸው አይመስልም። لجرقا تنش خفيف هوني برهان ستنا يما يقاتل يعني حرارة يليلو لصحاي دومو برهان بتام برهان ستنا حرارة ويم مقت يالو. لمن اندزي هدرك يا الله سبحانه وتعالى لمن تاكلاتشو ما أرحم ربنا بنا. والله الله بنيا بتام سلم يازننا بتأم سلمين كبا كبا نون دزي هذا الرقي. أراد لنا بالنهار أن نستضيء ويكون لنا حرارة بك أن برهان عندنا قنينا مكات عندنا قن مكنياتهم يسراق زينو كأن يسراق زينو مكات يسفل لغنال بل عندنا قزي مياكات النقر يسفل لغنال كذا برهان يسفل لغنال يسفل لغنال برهاننا مكات يالو كصحي كأنا درقو. فسخر لنا الشمس وضياءها قوية لا يطاق اليوم هاي ندزيه بله كتا لاند دقيقة للتاتا تشلم لاند دقيقة نكون بهن ندزي عينك كفتا للتاتا تشلم بعينك المجرد لا مباشرة لما يتشلم بتلي نون تايم سيهون بتأمتك كتلها لك. طيب ثم في القرآن في القرن العشرين بزي ها عندنا وكفل زمن وندموج علماء وشو يعني يفلك علماء وشنا يتب النا دكتور علماء وش مالتينو من دنو يغنيو تهون درو يلتغني درو يلتوك اهون يتوك من دنو أن حرارة الشمس هو الذي يحمل فيتامين دي. فيتامين دي كصحينو من ناغنيو وندموج فيتامين دي يماي وسدسو يصاب بهشاشة العظم. هشاشة العظم تقال لاتشو يه هلت قلبته لك عند انقلال السبرال عند اشوا يفرار يفرار رسال اتنتاچن بمولو لك عند بسكوت يهون نبر. والله والله اني عند دكتور ستايق زي تنش فيتامين دي للجوج لهصانوش بتام اسفلاغي نو عليه لمن قالنو مكنياتهم أتنتاتشو بفيتامين دي كالادجي لكن أتنتاتشو بملو اندى بسكوتي هون على لي. سبحان الله العظيم نعم ቫይታሚን ዲ ቨሪ ኢምፖርታንት ከፀሐይ ነው የምታገኘው፣ ከሌላም ይገኛል። የሚጠጣ ቫይታሚን ዲ ላለ ታብለት የሚበላ ቫይታሚን ዲ ላለ፣ ግን እሱ ዝም ብሎ አርቲፊሻል ስለሆነ እንደ ፀሐይ አይሆንም። ስለዚህ አንዱ ቫይታሚን ዲ ለአጥንታችን ቨሪ ኢምፖርታንት የሆነው ከፀሐይ የሚገኝ መሆኑን አሁን አወቁት ማለት ነው። طيب ሁለተኛ ثم في هذا القران لا في هذا القرن بزي كفله بكفله زمناتين دمو علم ان له قوه يصحي برهان كم من محرك يتحرك بحراره الشمس سنت موتوروتش سنت تنقساقاش نغروتش بصحي برهان وصحي موقت اندمي انتن اندمي انقساقسو اهون درسوبت بل يشحنون طاقة كهربائية اهون الكتريك تشارج يميادرغو مسارعوش يتسرو بمراباويان بس احاي بزو اللو اهون بزو بس احاي يميسرو ماشينس اهون تفترو المارتنو درو بنبياتشن قزيه صحاي تاموك اللتش بچانو مياكو ينبرو اهون قن بزو تكموش كصحاي انده تغنيه سلزي الله سبحانه وتعالى በቀን ፀሐይ ስለምትታስፈልገን ብርሃንና ሙቀት ሰጣት። بل توصل العلم الحديث بل اهون اهون ያወቀነው በዚህ ክፍለ 20ኛው ክፍለ ዘመን لا يمكن ተመልከቱ impossible لا يمكن ማለት በምንም ተአምር ዝናብ ሊዘንብ አይችልም ፀሐይ ባትኖር ኖሮ። اذا اهون በጎረራችን ተያዝን እንግዲህ የፀሐይ ጥቅም اهون በጎረራችን ተያዝን በምንም ተአምር ከሰማይ ዝናብ ሊዘንብ አይችልም ፀሐይ ባትኖር። እንዴት? እኛ በሳይንስ ተምረናል፣ ባዮሎጂ ኬሚስትሪ ምናምን ያለው አስተምሮናል። ሐቅ ነው። ፀሐይ ሙቀቷ ወደ ባህርና ወደ ወንዞች ትለቅና የባህርና የወንዞች ውሃ እንደ እንፋሎት ሆኖ ወደ ላይ ይሄዳል። ወደ ሰማይ ሲሄድ እዛ ደግሞ ከቀዝቃዛ አየር ተገናኝቶ ደመና ይሆናል። ከዛ ደመናው በአላህ ትእዛዝ ዝናብ ሆኖ ይዘንባል። ይህ ሳይንስ ያረጋገጠለት በአይናችን የምናየው ነው። አሁን በራድ በራድ ታቃላችሁ፣ የሻሂ በራድ ውሃ ሞልተህ እሳት ለኩሰህ ብትሄድ ዝም ብለህ ብትተወው ውሃው ያልቃል። ያልቃል። እንዴት ያልቃል? እንፋሎት ሆኖ ይወጣል። በራዱ ከዛ በኋላ ባዶ ይሆናል። የት ሄደ እንፋሎት? እንትኑ ኢቫፖሬት ዌት ሄደ፣ ወደ ሰማይ አረገ። እዛ ቀዝቃዛ ውሃ ያገኝና በአላህ ችሎታ ዝናብ ሆኖ ይወርዳል። ኢዘን ለውለ ሸምስ ማ አምጠረት ሰማ አበደን። የሁላችሁ የፀሐይ ጥቅም ነው። ለዚህ ነው ቁርአን እየደጋገመ እየደጋገመ ወሰኸረ ለኩም ሸምስ ወሰኸረ ለኩም ሸምስ ወሰኸረ ለኩም ሸምስ ያበዛል በቁርአን። ኢዘን نقول لا ينزل المطر الا بالشمس وبقدره الله فلولا الشمس ما وجدنا قطره ماء طبتا وها انكون اناغنم صحي باينور نورو. يقول سبحانه وتعالى وسخر لكم الشمس والقمر دائبين دائبين الى سبحان الله بليله سوره كنوا وسخر لكم الشمس والقمر دائبين وسخر لكم الليل والنهار. ايش معنى دائبين مالك معناه دائما وابدا لا يتوقفان ولا يحتاجان صيانه. يمرته دائبين. وسخر لكم الشمس والقمر شرق انا صحي زي بسماي لاي كچارغو ياسقمطلاچو كل غزي عندي سكند انكون اسرفو ياقوم انزي هولت فطروت عند سكند قوم ما يقوم ويم دمو تقم كمستت يعني قوموا اياكم كل غزي اند تنقساقسونا الله تعزاز سيسطاچو سيفطرو كذا جمرو اسكهون درس اسك يوم القيامه سراچو 1 سكند اقوارطو اياكم دائبين مارت ايه نو وسخر لكم الشمس والقمر دائبين كذا يتنسى لما وسخر لكم الليل والنهار. وفي سورة لقمان يقول سبحانه وتعالى وسخر الشمس والقمر كل يجري إلى أجل مسمى. ፀሐይ በታዘዘበት አላህ ባዘዛት መንገድ ትጓዛለች። አላህ የላካት አላማ ወደዛ ነው የምትሄደው። ስራው ታውቃለች፣ ስራዋ ታውቃለች፣ ምን እንደምታደርግ ታውቃለች። ያኒ ጉጂ ካላት ትጎዳለች፣ ጥቅሚ ካላት ትጠቅማለች። አላህ የሰጣት ስራ አንድ ቀን እምቢ ብላ አታውቅም። ይህ ማለት እኮ ነው ትርጉሙ ወንድሞች። يقول والق نعم يقول وسخر الشمس والقمر دائبين لنا عندنا وسخر الشمس وسخر من مالتنا ولدموت سخر مالت يعني تتقامي وش ادرغاچو عند تتقمو صايا اسقمطلاچو شرق اسقمطلاچو كل شرقنا صحي مالتنا يجري الى اجل مسمى ايش معنى اجل مسمى አላህ ቁም እስከሚላቸው ቀጣ እየሄዱ ናቸው፣ ስራቸው እየሰሩ ናቸው። በሱረት ያሲን ተመልከቱ፣ ሁላችን የምንቀራት ሱራ ይገርማል። ወላሂ አላህ የተሐዳ ይፎክራል። ምን አለ? ፀሐይ እየዞርሽ ስራሽን ስሪ አልኩዋት። ጨረቃ እየዞርክ ስራህን ስራ አልኩት። በሱረት ያሲን ምን አለ? ለሸምሱ ينبغي لها أن تدرك القمر ولا الليل سابق النهار وكل في فلك يسبحون. يعني يتشن آية عند أرستارجي لاند سأتو كل محاضرة يسأتو هبت كان ألي أستاو سالو محاضرة وكتش بلوال بزيبو كمبيتري يعني كترو يزو تكمتوال عند كان بزيب رياض يعني أمستمتو سويت سبسببت بوتا ይህችን ብቻ ይህችን አያ ብቻ ይዤ ለሸምሱ የንበቂ ለሃ ፀሐይ ምንም መብት የላትም። አንድ ነገር ከዛ አላህ ካስቀመጣት ልትንቀሳቀስ አትችልም። ለሸምሱ የንበቂ ለሃ አንቱድሪከ አልቀመር ፀሐይን አልፋ ወይም የፀሐይ የጨረቃ ስራ ልትሰራ አትችልም። ጨረቃ ደግሞ የፀሐይ ስራ ልትሰራ አትችልም። ሊጋጩም አይችሉም። ያቺ የዛች ስራ ልትወስዳ አትችልም። ይህ ደግሞ የዛች ስራ ልወስዳ አይችልም። ለሸምሱ የንበቂ ለሃ አንቱድሪከ አልቀመር ወለለይል ሳቢቁ ነሃር አንዲት ቀን ሌሊት ያኒ ቀንን በድሎ ቶሎ ብሎ ወጣ ወይም ዘግይቶ ወጣ ሰምተን አናቅም። ወለለይሉ ሳቢቁ ነሃር ወኩሉን ፊ ፈለኪን ፀሐይና ጨረቃ በደነገነ አላህ ስብሐት ወተዓላ ባወጣላቸው ህግና ደንብ ቀጥ ብሎ ይሄዳሉ። ፊ ፈለክ ፈለክ ማለት በባርኒያ እኮ ነው። የነቢያችን ፈለክ ተከትሎ ይሄደ እንላለን አይደለም? ይህ ደግሞ እነዚህ ደግሞ ሁለቱ ፍጥረት የአላህን ፈለክ ተከትሎ ይሄዳሉ። አይገርማችሁም ወንድሞች? እረ ተገረሙ፣ እረ ተደነቁ። ወላሂ አላህ ስብሐት ወተዓላ እኮ أفلم يسيروا في الأرض فينظروا كيف كان عاقبة الذين كفروا إلى رباكاتشو زور زور زور يالاتشو بلاي ود سماي ياياتشو ود بحر ود نفاس ود مريت ياياتشو الله من دفت اندفت أري أتملكتو ملال. هذا بالنسبة للشمس اسكاون درس ينقر كواتشو لا ينتنو صحين بتملكتنو من علات برهان حرارة شارج يعني الكتريك تنالات. طيب بالنسبة للقمر شركة جعل له نور برهان بالجسد ليس بقوي دبزز يعني لتقنا بقى ليلت ستهد دنقاين دايمتا أورين دايمتا بيت قاندا تقاج يعني يمتهد بيت نتاك أبلو مكات يللو برهان دبزز يلا برهان ستان لمن حتى ننام لم يعني انكر فندي وسدن قزقز يالي برهان يشرق برهان تنش لكنده دبزز يالي برهان ادرغو اندنتنيا انكل فندا ساطان. وليس له حراره حتى نهنأ بالنوم في الظلام لم يالي تشلما انيا بدن بنتنيا فلغونو. يا سلام. وجعل يقول سبحانه وتعالى وجعلنا الليل لباسا وجعلنا النهار معاشا ليلت ተኙና ብርድ ልብስ አለብሳችኋለሁ አለ። ብርድ ልብሱ ምንድነው? ጨለማው ነው። ጨለማ ባይኖር ኖሮ ضجيج የመኪና ድምጽ፣ የባቡር ድምጽ፣ የአውሮፕላን ድምጽ፣ የምናምን ድምጽ በቃ እንቅልፍ ያሳጣል አይደለም እንዴ? ለሊት እልም ያለ ጨለማ አደረገውና ከዛ በኋላ ትንሽ ለመጓጓዣ የሚሆን ጨረቃ አስቀመጠልን። ከዛ ቀዝቀዝ ይላል እንተኛለን። ብርድ ልብሳችን ወላሂ አንዳንድ ቦታ አለ ብርድ ልብስም አትፈልግም። ጨለማ ስለሆነ ራቆትህ እንኳን ብትተኛ ማንም ሰው የሚያይህ የለም። وجعلنا النهار معاشا ቀን ደግሞ ሰርተህ የምትበላበት ጊዜ ያደረገልህ። طيب نقتل سي ثم قال سبحانه وتعالى والله انبتكم ايش معنى انبتكم يعني اهل زرته زرته እንደምበቅል እናንተም እንደ اهل ነው ያበቀላችሁ። አሁን እንደዚህ ብትለው ሰው يعني اللي فنዳ የሚፈልገው በትዕቢት አይቀበልህም። الله قال من يلال والله انبتكم من الارض نباتا እንደት አትክልት ነው ከመሬት ያበቀላችሁ። ትርጉሙ አባታችሁ አደም ምንም አልነበረም። አደም የሚባለው በዚህ ሰማይ በመሬት በባህር በውስጥ አልነበረም። ከሌለ ጭቃ ከዛ ከዛ ከዛ አብኩቶ አድርቆ ሩህ አስገባለት በቀለ ተነሳ ሰው ሆነ። بس والله انبتكم من الارض መጀመሪያችን ወደን ጠልተን ከአፈር መሆን ቁርአን በሙሉ ይናገራል፣ ሐዲሱ በሙሉ ይናገራል። واجمع علماء الاسلام اننا خلقنا من التراب ልንገራችሁ ወንድሞች እኛ እንበቅላለን በቅለናል። طيب ከሞትን በኋላ ደግሞ በመሬት ላይ አፈር ከሆነን እንደገና ደግሞ እንበቅላለን። አንድ ዓለም ምን ይላል መሰላችሁ? እኛና ጥማጥም፣ ስንዴ፣ ጤፍ፣ ፍራፍሬ አንድን ኮነን አለ። እንዴት? ነቢያችን ነገሩን አንድ እንደሆነን እያንዳንድ ሰው በጀርባው አንዲት ያኒ ገብስ ወይም ደግሞ ስንዴ የምታህል ነገር በል ከስንዴ የምታንስ ነው ይቺ ምስር የምታህል በጀርባችን አለች። አጀብ ዘነብ ትባላለች። ነቢያችን በሐዲስ ሰሒህ የነገሩን እያንዳንዱ ሰው በጀርባው ሴትም ወንድም ነጭም ጥቁርም ሁሉ ሰው የተባለ በጀርባው አጀብ ዘነብ የምትባለው ይህችን ምስር የምታህል ነገር በጀርባችን አለ። ይህ ሰውየው ከሞቴ አውሬ ቢበላውም እሳት ቢቃጠልም ጎርፍ ቢወስደውም እንሻላ ሃይድሮ አሲድ አምጥተ እንኳን በአሲድ ብታሟሟው ሁሉ ይቃጠላል፣ ይጠፋል ሰውነታችን። ያቺ አጀብ ዘነብ ግን ቦምብ አውቶሚክ አምጥተህ እንኳን ብትፈነዳት አትፈርስም። እሷ ጠይብ ለምንድን ነው የማትፈርሰው? ምክንያቱም ከእሷ ነው የምንፈጠረው ሁለተኛ ጊዜ። እንዴት? እብራሂም ስራጅ ሞቴ፣ አቡ አኒስ ሞቴ፣ ሙሲሃም ሞተች፣ ወደ አፈር ገቡ። ከአስር ቀን በኋላ ሰውነት መፈራረስ ይጀምራል። ሁለት አይን ይፈሳል፣ ጭንቅላት ልክ እንደ ውሃ ይፈሳል። ከሁለት ሶስት ወር በሄደ ብታየው አጥንቲ፣ ከሶስት አመት ብታየው አፈር ሆነዋል። አቡ አኒስ አፈር ሆነዋል፣ ኢብራሂም ስራጅ አፈር ሆነዋል። ጠይብ ምን አባት ማን ይሆናል እንግዲህ አፈር? እኔ እናንተ አፈር ያልሆንን ማን ነው አፈር የሚሆነው? እውነት እኮ ነው፣ አፈር እንሆናለን። ከዛ በኋላ ጎርፍ ይመጣል፣ የመሬት ሁኔታ ይቀያየራል። ሙምኪን አንድ አይንህ በቻይና፣ አንድ እግርህ በኢትዮጵያ፣ አንድ ጭንህ በንትን በቃ ከመሬት ተበታትነን የት እንዳለን አናውቅም። ያቺ አጀብ ዘነብ ያልዋት ነገር ነቢያችን ሰለላሁ ዐለይሂ ወሰለም በሁሉ ሰው ጀርባ አለች የተባለው በአንድ ቦታ ትቀመጣለች። ሙምኪን አንተ ያንተ ቦዲ በሙሉ ተበታትኗል። አንዱ በአሜሪካ፣ አንዱ በንትን ጎርፍ ወስደዋል። ምን ያቺ አጀብ ዘነብ በአንድ ቦታ ትቀመጥና ከዛ በኋላ ሁሉ ሰው ከሞተ በኋላ ሰይድና እስራፊል ጥሩምባው አንድ ጊዜ ሲመታ አላህ ስብሐ ወተዓላ ምን ያደርጋል? ለአርባ ቀን ወይም ለአርባ አመት ዝናብ ያዘንባል። ሁላችን ከሞትም በኋላ አርባ አመት ወይም አርባ ቀን ምክንያቱም ሰይድና አቡ ሁረይራ ያመጡት ሐዲስ ነው። እኔ እንጃ 40 ሲሉት ሰማሁ ነቢያችን 40 አመት ነው 40 ቀን ግን አላቀማሉ አልሙሂም 40 አመት ወይም 40 ቀን አላህ Subhanahu Wa Ta'ala ዝናብ ያዘንባል መሬቷ በሙሉ ውሃ የማይነካት ቦታ የለም ሁሉ ውሃ ይነካዋል ከዛ በኋላ ያቺ አጀብ ዘነብ የተባለችው የስንዴ ያህል ወይም የምስር ያህል ትልቅነት ያላት እሷ ምን ታረጋለች والله እንደ ሰው ሞኝ ያለ ወንድሞች እንደ ሰው ባለጌ ያለ የለም ይህች አጀብ ዘነብ የኢብራሂም ስራጅ አካላቱ በሙሉ ከመላው ዓለም የተሰራጨ ምጥምጥ ጠርጋት ስበዋለች ስባ ስባ ስባ ስባ ስባ ወደ አንድ ቦታ ታመጣና ሰውነቱ በሙሉ hatta የኢብራሂም ስራጅ የብልቱ የተረገዘበት ቆዳም ሳይቀር እሷም ትመጣለች የተረገዝነው የተቆረጠው ቆዳ እሷም ትመጣለች እዛ በብልህ ላይ ትቆመጣለች ስለዚህ እሷ ሰብስባ ሰው ታረግና የአላህን ትእዛዝ ሲመጣ ሁለተኛ ጥሩምባ ሲመጣ فإذاهم قيام ينظرون በቃ ልክ እንደ አንድ ስንዴ አንድ ጤፍ አንድ ብርቱካን አንድ ባናና ተተክለና ብሎ ይወጣል መሬቱን ፈንቅሎ አይደለም የሚበቅለው ልክ እንደዚህ እንበቅልና فإذاهم قيام ينظرون لك ሁሉ ሰው በአንድ ደቂቃ መሬቱን ፈንድቶ ይወጣና ሁላችን በመሬት ላይ እንቆማለን اذن والله انبتكم من الارض نباتا طيب كذا ነው ከመሬት አፈር ነው የተፈጠርን አው ከዛ በኋላስ ثم يعيدكم فيها እንደገና ወደ መሬቱ ነው የምትመለሱ طيب ከመሬት ወጣን ወደ መሬት ተመለስን ከዛ በኋላስ ويخرجكم اخراجا እንደገና ከመሬት ወጣላችሁ አሁን ኮሌላ አይደለም የምቀራው ያለው ራሱ ሱረት ኑህ እኮ ነው 17ኛ አያና 18ኛው አያ والله انبتكم من الارض نباتا اشي ثم يعيدكم فيها اشي ويخرجكم اخراجا والله جعل لكم الارض بساطا بمولو يدين علماءنا يا ساينس علماءك يتسمموبت يهچ مدراچن غلوب نچ كب نچ ينقلال قرص يالات نچ አይደለም እንዴ ግን አንድ ሰው ከኛ በመሬት ሲሄድ ክብ መሆንዋ የተሰማው ሰው አለ? ላ የተሰማው ሰው አለ ወይ ከናንተ? መሬት ክብ መሆንዋ ተሰምቶን ያቃል? ላ ለምን? لأن الله يقول والله جعل لكم الأرض بساطة እንደ ቴብል ነው ያደረጋት አፈጣጠሩ እንደ ኳስ ነች ለኛ ግን እንደ ቴብል ነች የሚገርመው ደሞ እኔ የሚገርመው ነገር በጣም በጣም በጣም በጣም የሚገርመኝ እነዚህ ሳይንቲስትስ ያጸደቁት ነገር ባዮሎጂስትስ አርኪኦሎጂስትስ ምን ፈለክ ሰዎች በሙሉ የመሬት የሚያጠኑ ሰዎች የ 100 በመቶ ያረጋገጡበት መሬት ትዞራለች ዙረቷ ደሞ በጣም ፈጣን ነው طيب መሬት በስንት ሺ ኪሎ ሜትር ለአንድ ደቂቃ እየዞረች እኛ እንወድቀም እንዴ የሞኞች ጥያቄ እንዳትሉኝ በጣም የአዋቂ ጥያቄ ነው ይሄ ነገር እስቲ አንድ ኳስ አምጣ በላይ በኳሱ ላይ አንዳንድ ነገር አስቀምጥ ኳሱን በደንብ አዙረው ያስቀምጥከው ነገር አይወድቅም እሱ ብቻ አይደለም ይገርመው እንደምትዞርስ እኛ ይስማናል ይስማናል ወንድሞች እባካችሁ እስቲ ሙሐደራውን ስሙ በእናታችሁ በእና በአላህ ልበላችሁ እየዞረች ተሰምቶን ያቃል አይስማንም طيب لمن انودقم يتنكبللچ يتنكبل لمن انودقم هنا يظهر قدره الله سبحانه وتعالى ازيه يا الله شلوتا بق بلو يولاچو انينن قدره الله لهال لكن يم سما جرو يلنم والله جرو جرو جرو ما علن ما شاء الله منارا يمسل جرو علن يم سما لب يلنم والله جعل لكم الارض بساطا بساطا ቢሳጣ ልክ እንደ ቴብል አደረገላችሁ ሌሽ ያ ረቢ ሊተስልኩ ሚንሃ ሱቡለን ፊጃጃ የምትሄዱበት መንገድ ጸጥ ብሎ ያኒ ሀባጣ ጎባጣ እንዳይሆንላችሁ ወይም ደሞ ያኒ መሬት ስለምትዞር እንዳትወድቁ ወይም ደሞ ክብ ሆና ያኒ እንዴት ነው እወድቃለሁ ገደል ነው እንዳትል አላህ ሱብሃነሁ ወተዓላ ይሄን ነገር ሁሉ ስውር አርጎ እንደ ቴብል አደረጋት እንደፈለግን ጫወታለን ሊተስሉኩ ፊ ሚንሃ ያኒ በእግራችሁ እንድትጓጓዙ እና እንዳይሰማችሁ ይላል አላህ ሱብሃነሁ ወተዓላ ይሄን ካለ በኋላ እንግዲህ የሰይድና ኑህ ነገር አለቀ ሰይድና ኑህ በምንድን ነው የለመናቸው እስኪ ማን ይቆጥርልኛል ሌሊት ዳዕዋ አደረገ ቀን ዳዕዋ አደረገ በምስጢር ዳዕዋ አደረገ በይፋ ዳዕዋ አደረገ እያንዳንዱ ሰው እየጠራ ዳዕዋ አደረገለት በሙሉ ሰብስቦ ዳዕዋ አደረገ እምቢ አሉት ከዛ በኋላ የአላህን ኒዕማ ዘረዘረላቸው አሁን የጠቀስናቸው የአላህን ኒዕማ ዘረዘረላቸው استغفروا ربكم انه كان غفارا يرسل السماء عليكم مدرارا يا له يا الله انت صقا بمول جلصلاچو امبيالو اندغنا الله انديت صحاي اندفطرلن چرق اندفطرلن زناب انديت اندامتا كله دمو جلصلاچو امبيالو بمچرشاو كايا اندنياو ايا جمرو اهون بيجاچين ياله وقال نوح ربي انه عصوني ተቸገርኩ ጌታዬ ህልናዬ በቃ ሞቴ ለዘጠኝ መቶ አምሳ ዓመት ዳዕዋ አደረግኩላቸው ደከምኩ ረቢ እነሁም አሰውኒ ወተበዑ መን ለም የዚድሁ ማሉሁ ወወለድሁ ኢላ ኸሳራ ማን ናቸው እነዚህ ማሉሁ ወወለድሁ ሀብታሞች ነበሩ ትዕቢተኞች ነበሩ በጣም ትዕቢተኞች ነበሩ በዛ ህብረተሰብ ሀብታሞች ነበሩ يعني نفساቸው የሚያጅባቸው ሰዎች ነበሩ ስለዚህ ሀብት የማይጠቅማቸው يعني ልጆች የማይጠቅሟቸው አንተን ተቶ እንብያሉኝ ይሁሉ ሀብት ኸሳራ ነው የሚያመጣው ልጆች ኸሳራ ነው የሚያመጡ والله والله اقول لكم አሁን የወለድናቸው ልጆች ማን ነው አሁን በዚህ ዘመን ባለነው ዘመን ልጅህ ከሞትክ በኋላ ገፋ ቢል 3 ቀን ممكن ያስታውሳል ከዛ من ما يتقمهم اكو والله يراسون هيوت يراسون تدار يراسون انتن انجويمنت نو ميايو اذا اسشغرون قال نوح ربي انهم عصوني واتبعوا من لم يزده ماله وولده الا خسارا يهن بتش ادلم جيتاي طيب من ادرغو ومكروا مكرا كبارا يرسبرساتشو يتمكاكرو تنكول يابزو እኔን ለመግደል ያመኑ ከኔ ጋር ያመኑ ሰዎችም ለመግደል እስር ቤት ያስገባሉ ይገድላሉ ይደበድባሉ አስቸገሩኝ አለ ወመከሩ ተንኮልኛ ተንኮል እያሰቡ የጠላለፉ ናቸው መክረን ኩባራ የሚመክሩትና ያኒ የሚጠልፉት መጥፎ ነገር ደግሞ ትናንሽ አይደለም ትላልቅ ነገር መጥፎ ነገር ያስባሉ ወቃሉ ሀብታሞቹ ምን አሉ መሰላችሁ ሀብታሞቹና እነዛ ተምረናል የሚሉ ያኒ ከባድ ትዕቢተኞች የሆኑ ወቃሉ ላ ተዘሩነ አሊሀተኩም እባክህ እንትኑ ኑህ የሚለው ነገር ዘወር በሉት ኑህ የሚለው ነገር እንዳትሰሙት ፊት አትስጡት የእናንተን ኢላህ እንዳትተዉ አባቶቻችሁ ቅድመ አያቶቻችሁ የተውላችሁ አሊሆች እንዳትተዉ በተለይ እነዚህ አምስት ሼኾች ወቃሉ ላ ተዘሩነ አሊሀተኩም የእናንተን ኢላህ ጣዖታችሁ እንዳትተዉ በተለይ ወላ ተዘሩነ ወደን ወላ ስዋዐን ወላ የጉሰ ወየዑቀ ወነስራ እነዚህ አምስት ሼኾች ጣዖትና እንትኑ ሀውልት ያደረጉላቸው ተመሰኩ ብህም ቀጥ ብላችሁ ያዙት የሼክ እብራሂም ንግግር እንዳትሰሙ ሼክ መሐመድ ሐምድዲን ነገር እንዳትሰሙ እነዚህ ወሃቢዮች ናቸው እነዚህ አክራሪ ናቸው እነዚህ ወንበዴ ናቸው እነዚህ አጥፊ ናቸው እነዚህ ወንበዴ የሚያፈልቁ ሰዎች ናቸው አትከተሏቸው طيب ምን እናድርግ አባቶቻችን የተውልን ሐወልትና ጣዖት ወሊዮችና ሼኾች እነሱን በእነሱ ቀጥ አሉ وقالوا لا تذرن آلهتكم ولا تذرن من ماتنا أتتو مالتنا لكك عندك تلو كذي ولا تذرن ودا مجمر الشيخ السنو ولا سواعا ولتنيا ولي السنو ولا يغوث سستنيا ويعوق ونسرا. أهون أبيتي تانو ميبالو يعني كسو الله سبحانه وتعالى انتنو نوح قنا كسو إياك الربنو بصوتو إياك الربنو شهوتو إياك الربنو كتلنا من عليه وقد أضلوا كثيرا يا ربي بزو سوات أفوكو بزو سوات أفو هبتاموتشو مهورانتشو بالباتوتشو جنرالوتشو منيستروتشو مناتي وتشو زفت أتشو بمولو بتأم تنكفونا قريا بزونا تشو ولا تزيد الظالمين إلا ضلالا. الله انبيا له أدفعو من قد أتمرو أهون قد تقطوال والله يا جماعة إني عند أمت دعوة كذا الركو عند جزية كرفان له عند جزية قط له عند جزية سدبان له يقدروا له كوينيا دكمة والله سيدنا نوح ذات أني متو أمس أمت دعوة درجو كزه أمتات بهالانو مقطعتنا من رقم يجمعوا يقول له شو هون دعاء هذا الرجنة ولا النسو متفرع هذا الرجنة وقد أضل كثيرا يا ربي ولا تزيد الظالمين إلا ضلالا. انبي بلو جربهن يجربهن يسته يانت يسو جربه يسته جيتاي اتفاو بزا يتفا قدل يقبا مما خطيئاتهم اغرقوا. انقديه ينوح دعاء الله تقبلو وانجل سلابزو على الله مما خطيئاتهم خطيئاتهم ينس وانجلوش بزا وانجل بزو كفر شرك مسادب نحن لمقدل ان كنوح قا يامنوا مدبدب مچفچف سربيتا سياس قبا ما وارد بزا مما خطيئاتهم اغرقوا بحر وستنا وها وست اسطماچو فادخلوا نارا بزا بيالفلاچو قطرو نبر ببحر اطلقلقو ببحر موتو ادلم والله قطاتو زابي قطرو نبر لا فأدخلوا نارا جنا يجحنب نار سايقمسوت اهم بغدغواداتشو نار يتقطرونااتشو فأدخلوا نارا فلم يجدوا لهم من دون الله انصارا. عند سو مما غوتلاچو عطو عند سو بغوناچو هونو ابشرو ايزواچو يميلا يميلو سو عطو. وندموچ ايه لقوم نحن لانتم لن يمن دزهنو بمعصيه بكبرياء بقطرسة بتأبيت كموتك لكي نوح نقرنو بجهنب يمتأبكه لقوم نوح يتسطنو إسات كهوني إساتي تاقنيان له إبابوش كهونو منامن كهونو إزاك أبري يمتاقنيو قوم نوح يقنيوت نقرنو إنيم أنتن أمبيكالن. وقال نوح اندقنا بسوتنا يعني شقرو يقلتنو وقال نوح ربي لا تذر على الأرض من الكافرين ديارا. يا أخي بتأم ديت ديت دبشكة ديت ديت ناد ديت ناد ددة كك على توش تاك عليه ربي والله يا لي يا رب هون أنت ستناد ست والله أسيها له بفاسار جينو كتار جيم قد له والله والله والله والله تلاله منه أتفه له أنت تك أن يكون الردهم إسات وست ست جواب بايم على جلاج لهم تلاله. سيدنا نوح زاد رجال الرأسي وقال نوح ربي لا تذر أتتو على الأرض من الكافرين ديارا. عند بيت يكافر بيت أتتو بقرفنو بنفاسنو بإساتنو بنقودقوادنو ببركنو أتفات شوالي. لمن الذي تلاله يا نوح قتلنا إنك يا ربي إنك انتظرهم كتوكاتشو يضل عبادك ولا يلد إلا فاجرا كفارا. إرسى برساتشو يقبو يتقبو فاجرنا كافرنا مشرك بيشانو يمي والدو لي ولا لدنو. سلزيه مجمرة درجة أطفيناتشو ضلالناتشو مشركين كفار منات كوش ناتشو أتفاتشو كقيوغن سوني أتفالو اندقنا የተወላለዱ ሲሄዱ ካፍሩ ካፍር ነው የሚወልደው ሙሽሪኩ ሙሽሪኩ ነው የሚወልደው ትዕቢተኛው ትዕቢተኛ ነው የሚወልደውና መሬቱ በሙሉ በጨለማና በሽርክና በእክ በመጥፎ ነገር ሊሞላ ነው ግን መጨረሻ ምን አለ አላሁ አክበር ረቢ اغفر لي قران يقراه كنا وندموج يتكتاتلاچو نو مصحف ياچو ربي اغفر لي لني غفر لي ليلاس ولي والدي من ترادلاچو وندموج ازي علماءچو كزي يتردوت نغر بينور نوح وندمو كفر لجو كفره مستو كفرچ አባቱና እናቱ ግን ሙስሊምን ነበሩ ተመልከታችሁ ስውር ነገር ነው የከፈቱት ዑለማ አባቱና እናቱ ሙእሚኒን ነበሩ እንዴት አወቀን ሙእሚኒን ባይኖሩ ኖሮ ረቢ ግፍርሊ ወሊ ዋሊደይ አላለም አይልም ነበር ምክንያቱም ለልጁ እንደዚህ አላለም ለሚስቱ እንደዚህ አላለም በኩፍር ስለሞቱ ረቢ ግፍርሊ ወሊ ዋሊደይ يقول العلماء عند سو سستام قال هنا بستقر لراسو دعاء سيادرغ مغفرة سيادرغ الناتو الناباتو الزا ماسكبات اللبتالو سنتاتشن نو من ناسكبا وندموش اللهم اغفر لي وارحمني اللهم اغفر وارحم بچانو اللهم اغفر لي ولي والدي وارحمني ولي والدي اللهم يا رب اغفر لهما وارحمهما كما ربياني صغيرا በህፃነቴ ኮስኩሶ እንደዚህ እንዳሳደጉን በጣም እንደተቸገሩ እኔ ደግሞ አሁን እየለመንኩህ ነው ስለዚህ ቀፍርላቸው ረቢ እግፍር ሊ ወሊ ዋሊደይ ጠይብ ለራሱና ለአባቱ ለእናቱ አደረገ ስስታም አይደለም ሰይድና ኑሕ ሰይድና ኑሕ በአላህ የተማመነ ሰው ነው ወሊ መን ደኸለ በይትየ አላሁ አክበር በቤቴ የገባ ሰው ሁሉ ቀፍርለት كزي دم علماءچو من مندنو ياوطوت بنوح بيت كافيروم مؤمنوم يغبا نبر بيتو اند تكفته نبر ماننياوم انغدا كافيروم مؤمنون جبتو كسيدنا نوح بدعوى يغناي نبر ببيتو لكن دعاء درجلاتچو مؤمنوچو بچا ناتچو مناله رب اغفر لي ولي والدي ولي من دخل بيتي مؤمنا مؤمنا زي لاي نقوم زي لاي لما قوم تتشلاله مؤمنا ببيته يقبى مؤمن نا هون دعاء لما نادرقه لراسو لاباتو النار الناتو ببيته يقبى انقدا دمو مؤمن كهاني سوستنا شو عدلم أرادتنيا التكالله وللمؤمنين والمؤمنات نما ناتشو الأحياء منهم والأموات يموتوا مؤمنين مؤمنات يالو بهوتاتشو مؤمنين مؤمنات لهلهم غفر الله تشوالي يقول العلماء كما قال النبي صلى الله عليه وسلم ورد عن النبي صلى الله عليه وسلم حديث صحيح من قال اللهم اغفر للمؤمنين والمؤمنات له أجر كل مؤمن وكل مؤمنة ادقموا له مجنون اسكمتولين يهن نقر ادقموا له من قال اللهم اغفر للمؤمنين والمؤمنات كآدم جمرو يموتوا يالو يتعمموا انتني هونو تقلالا بني آدم تبلو مؤمني هوني كتراتشو سنتي هونالو سنتي هونالو اندموش كآدم جمرو اسكهون درس اسكيوم القيامة يالو يميولدو كهونو بؤلاء مولدو يموتوا هلو مؤمن ቁጥራቸው ስንት ሚሊዮን ሆናሉ የሱን ያህል አጅር አለ አይሱ ቶታ አላህንኩ ሲለን እንቢ ብለናል እስቲ እስቲ እስቲ ሴቶች ወንዶች አሁን የሰማችሁ ነው እስኪ ስሙን በእናታችሁ እስቲ አሁን ቁጭ በልና ስንት ሰከንድ ትወስዳለች اللهم اغفر للمؤمنين والمؤمنات ስንት ሰከንድ ወሰደች ወንድሞች እስኪ ቁጠሩ اللهم اغفر للمؤمنين والمؤمنات 3 seconds 4 seconds let's say 10 seconds okay and second اشي 4 second 5 second 5 second سنتنو عند 30 ثانيه ودقيقه نو ولم عند هاينيا دقيقه نو اللهم اغفر للمؤمنين والمؤمنات اللهم اغفر للمؤمنين والمؤمنات زنبلو كونو يانتن ماشين يسرالكو يا مؤمنوچو اهون هي نجر ويم نبياتين واشتوال نبل نبياتين يواشالو عندنا كفر معناته نو لكن اندزي هنلم شي نبياتين اونت نو ميناغرو او يولاچو لمؤمن لمؤمنا قفر لاچو يالي ينسون اهل قطر اجر الله يلالو كذا قتلوا من عليه قطاو قال بتام تنادوا سيدنا نوح اطفاتشو سيل قويتو بمريت لا عند يكافر بيت انداتتو بلو اندغنا جمر اهو ولا تزيد الظالمين الا تبارا تبارا هلاك معناتنو عند ظالم مشرك كافر يهونه هلاك كان هونه بستقر افويتا انداتسطو عرفت انداتسطو بلو تنادو يندو على درغي يهون دعاء درغي بسورة القمر دمو بله سمتنال أرلا ودعا ربه نوح سيدنا نوح دعاء درغي ربي انتصر علي استي انتصر باك كان يقول هنا استي هون اللي علي الله سبحانه وتعالى من علي ففتحنا أبواب السماء بماء منهمر بقى مريتون قفرنا وأوتانو يا سماي مريتون فسسي هولتهم تقناني مريت وانا تفا مالتنا اشي انقدي استي اندقم هون مهيام اللش مهيام استي عندان دسيجين كاللش مهيام وطاش اندي كارتا وطاش راي هون مهنقر مهيام اياتي اتشنو قن ما ادري مهيام هون كالجوشوا كاللش تسمع اللش يلاچم مكياتهم ሁለተኛ እንድትቀራልን ፈልጌ ነበር በጣም ተፈስሮ ሲቀራና ሳይፈሰር ሲቀራ ልዩ ስሜት አለው ከተፈሰረ በኋላ ለየት ያለ ስሜት ነው የሚሰጠው እሺ እንግዲህ እስቲ እናንብበው እንደገና ይሄን የመጨረሻው قال نوح رب انهم عصوني واتبعوا من لم يزده ماله وولده الا خسارا ومكروا مكرا كبارا وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا وقد أضلوا كثيرا ولا تزيد الظالمين إلا ضلالا مما خطيئاتهم أغرقوا فأدخلوا نارا فلم يجدوا لهم من دون الله أنصارا وقال نوح ربي لا تذر على الأرض من الكافرين ديارا إنك إن تذرهم يضل عبادك ولا يلد إلا فاجرا كفارا ربي اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات ولا تزيد الظالمين إلا تبارا عند الزيه كافر مشرك يتبالي حلاك انجي تمونا افويتان دات ستو بلاتشو علي يعني سو بزمنو يتكستو كستات ايتونو اندزي هميلو الله يمكبلو يما يكبلو الله نو الله يقوم نوح تكبل اللتنا اتفاتشو بزي بأمت محمد قن زتنا زتن شي دعا بنا رقا اتفاتشو بنا رقا اتفاتشو لمن لأن أمت محمد أمت مرحومة الله بلوال استغفار يا درقو አልቀጣቸው አንተ ያለህብ አልቀጣቸው ነቢያችን ደሞ উመቴ በዚህ አይነት አይጠፉ ማለት ስለዚህ አላህ ተሸንፎ እንዳይመስላችሁ ዝም ብሎ የሚያየን ያለው አሁን የሚደረገው ኃጢያት ከቀውሙ ኑህ አይለየም ወንድ ለወንድ መጋባት ምንድነው የቀውሙ ሉጥ ስራ አይደለም نعم አሁን የደረሰው የብልግና ደረጃ ምንድነው አሁን የሰው ልጅ እየደረሰበት لكن الله ደክሞ እንዳይመስላችሁ ወይም ተሸንፎ እንዳይመስላችሁ ወንድሞች لكن الله يمهل ولا يهمل ይችን ታቃታለች የአረቦች መሰለች الله እድል ይሰጣል ጊዜ ይሰጣል ግን አይዘነጋም الله سبحانه وتعالى ይላል اذا ወንድሞችና እህቶች سورة نوح بزيه تدمدم عليك انقديه اهون لأسر دقيقة بيتشا كومنت نستقال لن ابو انيس سادنو حسيننا ام موسيهام سوستو ميباك هلو زاري ከዛ በኋላ ወደ ጥያቄዎቻችን እንሄዳለን። ለሚመጣው ሳምንት በሌላ ሱራ እንገባለን። ላለሁ እሺ፣ እንግዲህ እስቲ 10 ደቂቃ ማይክ ፍሪ አደርጋለሁ ኢንሻአላህ። ማይክ ፍሪ ሰውነታችን ምን ተነፍሰውን ኤር በደማች ሰውነታችን ውስጥ ደማችን ይሽከረከራል። ይሄን ሁሉ ማናኛችን እናቃለን። ደማችን ሲሽከረከር ተሰምቶት የሚያውቅ ሰው አለ? የደማችን ቧንቧው ሲሽከረከረ በውስጡ እንግዲህ ቆዳችን ነው ውስጥ ነው የሚሄደው። የደሙ ሽርሽር ደሙ ሲንሸራሸር እንሰማለን? የአላሁ ተዓላ ጥበብ ከሰው ጋር ኮምፔር ሊሆን አይችልም። ምክንያቱም የአላሁ ተዓላ አዞማ ስላላወቅ ነው ማለት ነው። የሰው ልጅ የፈጠር ነው እንኳ ስለ ለውሐል ማህፉዝ ሲነገር ምናልባት ድሮ ይህን ሁሉ ዓለም 50 ሺህ ዓመት እንዴት ይጽፋል ምናምን። የሰው ልጅ አሜሪካ አሁን ባለን እኔ ባለሁበት ሀገር በዓለም ዙሪያም ያው ነው። አሜሪካ ስንት ሚሊዮን ህዝብ ነው? አንዲት ኮምፒውተር ይችን መዳፍ የምታክል ኮምፒውተር ኢሚግሬሽን ሄደ ላስትን የማንሰጠው ሶሻል ሴኩሪቲ ነገረው የዚህ ሁሉ ሚሊዮን ህዝብ አንዲት ስንዝር ማትሞላ አንድ ክንድ ማትሞላ ኮምፒውተር ላይ ስምህን ንገረው ላስትን የማን ጠቅ ጠቅ ጠቅ ከየት እንደመጣ ባክግራውንድ የት እንደሆነ እስከ ስምህ እስከ ታሪክህ ቁጭ አረግልህ እና በአኼራ ጉዳይ በጣም ብጡም አይድነቀን ማለት ነው። የሰው ልጅ እንደኛው ሰው ተምሮ የፈጠሩት ነገር ብዙ ነገር እያየን ነው ማለት ነው። እና ደግሞ አላሁ ተዓላ ኒዕማውን ተመልከቱ። በተለያዩ ስራዎች ስለ ሌሊትና ቀን መፈራረቅ የአላሁ ተዓላ ትላልቅ ኒዕማዎች መሆናቸውን ይጠቁመናል። ለምሳሌ መርከቦችን በተመለከተ በተለያዩ ቦታዎች ምና ወሚን አያቲ ልጀዋሪ ፊል ባሕሪ ከልአዕላም ይላል። አላሁ ተዓላ ከፈጠራቸው ተአምራቶች ብዙ ናቸው። የእሱን ተአምር ቆጥረን አንዘልቀውም። ግን እስቲ እንደው እናንተ ሰዎች እንደው ትንዓቅል የላችሁም ወይ? ትንሽ እስቲ ተንቀሳቃሾችን ተመልከቱ። በባህል ላይ ትናንሽ ነገሮች አይደለም፣ ግዙፍ ግዙፍ ጋራ ጋራ የሚያህል መርከብ ከቻይና አፍሪካ፣ ከአሜሪካ ሮብ፣ ይህ ሁሉ የሚጓዘው ይሄ መርከብ የሚያንቀሳቅሰው ማን መሰለ ይላል። መርከብ እንግዲህ ኑህ አለ አላሁ ተዓላ እንዳስተማራቸው የኑህ የቴክኖሎጂ መንስኤው ምንጩ ሶርሱ አንቢያዎች ናቸው። መርከብን መሬት ላይ መጀመሪያ መርከብ የሰሩ ኑህ ናቸው። ከዚያ እንጂ ተመልከቱ፣ አሁን የሰው ልጅ መርከብ ባይኖር የሁሉ ዓለም መገናኘትን ይችል ነበር? ቻይና የተመረተው አፍሪካ መሄድ ይችላል? አይችልም። ግን ደግሞ አላሁ ተዓላ በቁድራው በረህመቱ ይህን ሁሉ ጨዋማ የሆነ ኦሽን በዓለም ላይ ባይዘረጋው በየብስ ላይ መርከብ መሄድ ይችላል? አይችልም። ግን መርከቡን ውሃውን ዘርግቶ ይህ ታጋራ ጋራ የሚያህል መርከብ በዓለም ላይ እንድንገናኝ ያደረገን ማን ነው? እሱ ነው። እና የአላህን ኒዕማ ቆጥረን አንዘልቀውም። ግን እንደዚሁ ቁርአን እየተማማርን ስንሄድ ወሚን አያቲ ልጀዋሪ ፊል ባሕሪ ከልአዕላም አለ። ግን ይሄ መርከቡ በባህር ላይ ሲንቀሳቀስ በአንተ ሀይል እንዳይመስል አለ። ከፈለግኩ አለ ኢንጌሻ ዩስኪን ሪሐ ፈየዝለልነ ረዋኪድ ዓላ ዘህሪ አለ። መርከቡ በጀርባው ላይ ተገለን አየሩን ጸጥ ባረገው መንቀሳቀስ አይችልም አለ። እዚያው ተገትረህ ከባህሩ ጀርባ ላይ ተገትረህ ትቀራለህ አለ። ከፈለገም ደግሞ ሊያሳምጥህ ይችላል እንደ ታይታኒክ ማለት ነው። እና የአላሁ ተዓላ ኒዕማ ቆጥረን አንዘልቀውም። እውቀታችንም ከዚያ ድረስ የአላህን ቁድራ የአላህን እንትን በእኛ ተመራምረን የምንደርስበት ነገር አይደለም። እንደው እሱም ባጭሩ ሰሚዕና ወአጡዕና ብለን ቁርአንን መማር ብቻ ነው። ለምሳሌ ሶሓቦች እኛ ያየነውን ቴክኖሎጂ አይተዋል? ግን 100 በ100 አምነውበታል። አልተፈላሰፉም። ነብዩ የነገሯቸውን በሙሉ አህለን ወሰህለን ሰሚዕና ወአጡዕና ብለው በተግባር አውለውታል። ሱረቱ ናህል ላይ ለምሳሌ አላሁ ተዓላ ስለ በቅሎ፣ ስለ ፈረስ፣ ስለ ምናምን መጓጓዣ ቆጥሮ ወየኽሉቁ ማ ላ ተዕለሙን ይላል። በአጭር በአንዲት አያት ስንት ነገር አካቶ የቁርአን ተአምርነቱም እዚህ ላይ ነው። በአንዲት አያት ወየኽሉቁ ማ ላ ተዕለሙን አላቸው። እናንተ የማታውቁት ገና ይፈጠራል ወደፊት። تروا كيف خلق الله سبع سماوات طباقا وجعل القمر فيهن نورا وجعل الشمس سراجا والله أنبتكم من الأرض نباتا ثم يعيدكم فيها ويخرجكم إخراجا والله جعل لكم الأرض بساطا لتسلكوا منها سبلا فجاجا. قال نوح رب إنهم عصوني واتبعوا من لم يزده ماله وولده إلا خسارا ومكروا مكرا كفارا. وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا وقد أضلوا كثيرا ولا تزد الظالمين إلا ضلالا. مما خطيئاتهم أغرقوا فأدخلوا نارا فلم يجدوا لهم من دون الله أنصارا. وقال نوح رب إن وقال نوح رب لا تذر على الأرض من الكافرين ديارا إنك إن تذرهم يضلوا عبادك ولا يلدوا إلا فاجرا كفارا. رب اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات ولا تزد الظالمين إلا تبارا. صدق الله العظيم. جزاكم الله خيرا. بسم الله الرحمن الرحيم. بارك الله فيك أم سهام. أم هيام انقدي أهون وده هورتنا ياو بورشن هدالن هورتنا ياو محاضراتشن استمارتنو نا ياو ساعتو قناس لهنا أهون كتا ورنتن هدالن إن شاء الله نيت ياك إيوش تأيك الله جن ندرواد اللي ما هون يمتأيكو አንድ ጥያቄ ጠይቃለሁ እናንተ ትመልሳላችሁ። ይሄ ነው የድሮ ስልታችን አይደል? አሁን ቀይሯለሁ። አሁን ሁላችሁም እዚህ ያላችሁ 180 ሰዎች ወረቀትና ስክሪፕቶ ያዙ። በተለይ በቤት ያላችሁ ወረቀትና ስክሪፕቶ ያዙ። ካለ ያዛችሁ የራሳችሁ ጉዳይ ነው። አሁን እኔ ጥያቄዎች በሙሉ አንድ ጊዜ ጠይቃችኋለሁ በአንድ ጊዜ። ከዛ በኋላ አንተ ያ ልትመልሰው የምትችለው ጥያቄ እጅህ አውጣና እሱን ትመልሳለህ። ይሄ ደግሞ ለእናንተ በጣም የቀለለ ነገር ነው። ከዛ በኋላ አንድ ጥያቄ አንድ ጊዜ ከተመለሰ አትድገመው። አሁን ኢንስትራክሽኑ ልድገመው። አሁን እኔ ከኔ ጋር ያሉ 10 ናቸው 15 ናቸው ወላ 7 ናቸው 8 ናቸው ጥያቄዎቹ አንድ ጊዜ አነባቸዋለሁ። እናንተ ያዙ ያዙዋቸው። በገለም ነው በወረቀት ነው በጭንቅላታችሁ ነው ያዙት። ከዛ በኋላ አንተ የምታውቀው መልስ ካለ ስምንተኛ ነው አምስተኛ እጅህ አውጣና እሱን ብቻ መልስ። ከዛ በኋላ አንተ ከመለስክ ሌላ ሰው እንዳይመልሰው ተመልሰዋል ነውና። ከዛ በኋላ ሁለተኛ መልስ ካለ ደግሞ ሌላ ጥያቄ ካለ ደግሞ እጅህ አውጣ ትመልሳለህ። ተግባባን ወንድሞች? አሁን አንድ ጠይቃለሁ ትመልሳላችሁ አንድ ጠይቃለሁ። ይሄማ ግማሽ ለሊትም ሊደርስብን ነው። እኔ ግን አሁን በሙሉ ጥያቄዎቹ ባንድ ጊዜ አነባቸዋለሁ። ዝም ብለህ ስማና ያ ልትመልሰው የምትፈልገው ኮት አርገህ ጻፈው ከዛ ትመልሳለህ። እሺ ግልጽ ነው? እሺ ቀስ ይያልኩ ነው ቀስ ይያልኩ ጠይቃለሁ። ተግባባን? ልጀምር ልጀምር? ባህረ ላትፍራ አለ ዩኑስ ዩኑስ እየሳቀብህ ነው ባረን፣ አይፈራም እባክህ። እሱ ዱላ እኮ በዱላ ልመታ እኮ አይደለም፣ አሁን ጥያቄ ነው የምጠይቀው እኮ። እሺ ልጀምር እንግዲህ ጥያቄዎች በአማርኛ ነው የምነግራችሁ። አንተ አንደኛው ጥያቄ አንተ አሁን አትመልስ፣ አሁን ልትመልስ የምትፈልገው ኮት አድርገው ጻፈውና በኋላ እጃችሁ አውጡ ስል በአንድ ጊዜ እጃችሁን አውጡ። አሁን አታውጡ እጅ። አንተ አባትህ ያንተ ሼህ የከተማው አሚር አራታችሁ ወደ መስጊድ ገባችሁና በአንደኛው ሰፍ አንድ ሰው የምታስገባ ቦታ አለች። አሁን ከነዚህ ሶስት ሰዎች ማን ነው የምታስቀድመው? በዛ አንድ ሰው የምታስገባ ያለችው አባትህን ነው እዛ የምታስገባው? ሼክህን ነው ወይስ የአገሩ መሪ ነው የምታስገባው? በዚህች እንትን ምክንያቱም አንደኛ ሰፍ ከሁለተኛ ሰፍ ይበልጣል። ይህ አንደኛው ጥያቄ ነው። እሺ ሁለተኛ ጥያቄ፣ ሰላት አልጁምአ ኢማም ኹጥባ እያደረገ አንድ ሰው መጥቶ ከተናገረ አትመልስለት ኢላ አሰላሙ አለይኩም ካለህ ወአለይኩም ሰላም ትለዋለህ። ምክንያቱም ወአለይኩም ሰላም ፈርድ ስለሆነ ትመልስለታለህ። ሌላ ግን እንዳትመልስለት። ይህ አባባል ምን ይመስልሃል? ባንተ በእውቀትህ ይህ አባባል አሁን ያልኩት ነገር ትክክል ነው ትክክል አይደለም? እሺ ሶስተኛው ጥያቄ፣ ከቁርአን ተአምሮች አንድ ትልቅ ተአምር ነው የምትለው አምጣ ጥቀስ። ያኒ ዋሕድ ምን አዕዘም ሙዕጅዛት አልቁርአን ትልቅ የቁርአን ተአምር ነው የምትለው አንድ ብቻ ጥቀስ። አራተኛው ጥያቄ፣ አራት ጀምሁሩ ዑለማ አብዛኞቹ ዑለማ የሴት ወርቅ የሴት የሽልማት ወርቋ ዘካት ማውጣት አለባት አሉ። አቡ ሐኒፋ ብቻ ዘካት ብታወጣም ባታወጣም እንደፈለገች ነው እና አቡ ሐኒፋና አቡ ሐኒፋን የተከተሉ ዑለማዎቹ ከፈለገች ታውጣ ዘካት፣ ካልፈለገችም ባታወጣ ምንም ነገር የለም አሉ አቡ ሐኒፋ። እሺ ሌሎቹ ዑለማዎቹ ግን አብዛኞቹ ዑለማዎቹ የወርቅ ሽልማት የምትሸለመው ወርቅ ዘካት ማውጣት አለባት አሉ። ጠይብ ፈኢዛ ለም የኩን ሀዛ ሁወ ሰሒሕ፣ የማን ነው ሰሒሕ ከሁለቱም? ሰሒሑ የማን ነው? ለምን ደሞ እንትን ነው ያኒ ምንድን ነው ሰሒሑ ትክክለኛው ምንድን ነው? ወይም አሁን የተቀመጠው አረፍተ ነገር ወይ ትክክል ካልሆነ ምንድን ነው ትክክሉ? ልድገመው ጥያቄ ወንድሞት፣ አብዛኞቹ ዑለማዎቹ የሴት ወርቅ የሽልማት ወርቋ ዘካት ማውጣት አለባት አሉ። አቡ ሐኒፋና አቡ ሐኒፋን የተከተሉ ጥቂት ዑለማዎቹ ግን ወላህ ከፈለገች ታውጣ ከፈለገች አታውጣለት፣ ምክንያቱም ሽልማት ነው። ይህ አባባል ትክክል ነው? ትክክል ካልሆነስ ምንድን ነው ትክክሉ? እሺ አምስተኛው ጥያቄ አንድ ወጣት ሰው አባቱን ገደለ። ከገደለው በኋላ እንግዲህ አባቱ ተገድለዋል፣ ሀብታም ነበር፣ ወራሾቹ መጡ። አሁን ወንድ የሴት እጥፍ ነው የሚወስደው። ሴት 100,000 ከወሰደች ወንድ 200,000 ነው የሚወስደው። ይህ ሰውየው ግን አባቱን ስለገደለ ይህን መብት ይሰጠዋል? ያኒ ምስለ ሐዝ ልኡንሰይን እጥፍ የሴት እጥፍ ይወስዳል ወይስ ከዛ ይጎድላል ወይስ ከዛ ይበልጣል? ምንድን ነው? እና አባቱን ስለ ጎደለ የሴት እጥፍ አይወስድም የምትሉ ካላችሁ ንገሩን። ወይም ደግሞ ያው እንትኑ ውርሻው እንዳለ ነው የሚሆነው፣ በሌላ ነው የሚቀጣው እንጂ ውርሻው እንዳለ ነው የሆነው የምትሉ ደግሞ ንገሩን። እሺ እንግዲህ ጥያቄዎቹ ግልጽ ይመስሉኛል። እኔ የሚከተለው ጥያቄ አንድ ክርስቲያን አንዲት ሙስሊማ አገባና እሷ ግን አልወደደችውም ከአንድ አመት በኋላ ፍታት ቢባል አልፈታም ብሎ እምቢ አለ። ላኪን ለመፍታት ከፈለጋችሁ የሰጠኋት መህር ትመልስልኛለች ብሎ ጠየቀ። ኦኬ እንዲጠልቃት መህሩ ትመልሳለች ብሎ ጠየቀ። ምን እናርገው? ይሰውየው መህሩን መልሰለታለን ወይስ ንክሰሰው? እሺ የሚቀጥለው በጣም ቆንጆ ቆንጆ ጥያቄዎች ናቸው። ልብ ካላችሁ የሚቀጥለው ጥያቄ እዚህ የተከሰተ ነው። በዚህ በሪያድ የተከሰተ ነው። አንድ ልጅ አንዲት ልጅን ሁለቱም ሙስሊሞች ናቸው እና አጫት። ከዛ በኋላ ቤተሰቦቿም ተስማሙ፣ እሷም ተስማማች። ግን ኒካህ አላሰሩም። በእጮኛነት አንድ 5-6 ወር ቆዩና ከዛ በኋላ ስትመረምረው ለካ መጥፎ ሰው መሆኑን አወቀች። ጠባዩ የማይስማማት መሆኑን አወቀችና አላገባህም ብላ እምቢ አለች። አላገባህም ብላ እምቢ አላገባህም አለች። እሺ ሰውየው ከብስጭት የተነሳ ታመመ። አሁን እንደ ታመመ በሆስፒታል ነው ያለው። ታሞ ጭንቅላቱ በቃ ተነካ። ይህ ሰውየው ክፉኛ በመታመሙ እሷ ወንጀል አላት ወይ? እሷ ወንጀል አላት ወይ? እሺ የሚቀጥለው ጥያቄ በዲናችን ብዙ ሰጅዳ አሉ። ሰጀደ ቲላዋ፣ ሰጀደ ተሳሁ፣ ስጁድ ሳሁ ምናምን የሚባሉ አንድ የተወሰኑ ስጁዶች አሉ። በሙሉ ስጁዶች ጣሃራና ውዱእ ያስፈልጋቸዋል። አንድ ሰጅዳ ብቻ ጣሃራም አያስፈልጋትም። ምን አይነት ሰጅዳ ነች? እሺ የሚቀጥለው ጥያቄ አነቢዩ ሰለላሁ ዐለይሂ ወሰለም ወአቡ በክር ወዑመር አሟሟታቸውና የቀብር ቦታቸው የሚመሳሰል ሁለት ነገር አለ። በሁለት ነገር ይመሳሰላሉ። ሰይድና ረሱል ሰለላሁ ዐለይሂ ወሰለም እና አቡበከርና ዑመር በአሟሟታቸውና በቀብራቸው በሁለት ነገር ይመሳሰላሉ። ምንድን ናቸው እነዚህ ሁለት ነገር? የሚቀጥለው ጥያቄ እዝኩር አን አህል ልጀና የጀና ሰዎች ቁመታቸው ስንት ነው? ጎናቸው ስንት ነው? እድሜያቸው ስንት ነው ግለጽ ይላል። የሚቀጥለው ጥያቄ በዘካትና በሰደቃ ያለው ልዩነት ምንድን ነው? የሚቀጥለው ጥያቄ እናንተ ሰዎች ሀል ተዕሪፉነ አይነ ረብኩም ረብኩም የት እንዳለ ታውቃላችሁ? እናንተ አሁን የምትሰሙኝ ካለ ንገሩኝ የት እንዳለ። ግን እኔ ማስረጃ ፈልጋለሁ። የምንገዛው የምናመልከው ጌታ በስጡሕ ነው ያለው? በባህር ነው ያለው? በቀኝ ነው? በግራ ነው? እንደፈለጋችሁ በሉት፣ ግን ማስረጃ አቅርቡ። የሚቀጥለው ጥያቄ ሁለት ልጆች አሉ፣ ወንድሞች ሁለት ሴት ልጆች አሉ። አንዷ ቢክር ነች፣ አላገባችም አለች። ሁለተኛ ግን አግብታ የተፈታች ልጅ። ሁለቱም ያንተ ልጆች ናቸው። አሁን ለሁለቱም ባል መጣላቸው። ሁለት ባል መጡና አንተ እንዴት አድርገህ ጠይቀህ እንዴት አድርገህ እሺ እንደሚሉ ታደርጋለህ? በሸርዕ መንገድ ነው ምልህ። እሺ አሁን ሁለት ጥያቄ ቀሩ። አንዱ ምን ይላል? አንዲት ሴት አንድ ሰው መጣና ሊያገባት ጠየቀ። አንዱ በጣም ቆንጆና ውበት ያለው ነው፣ ተማም አፈጣጠሩ ደስ ይላል፣ ሁሉ ሴት ስታየው በጣም ደስ ይለዋል ይላታል። ልቧ በሙሉ ሙልት አለ በሱ፣ ወደደችው፣ አፈቀረችው። ያን በመልኩ በምናምኑ በቅርጽ ሰውነቱ በጣም ወደደችው። ላኪን አኽላቁሁ ወሸክስየትሁ ضعيف ላኪን ጠባዩና ፐርሰናሊቲው ለስለስ ያለና ለባድነት የማይበቃ እንትን ነው። ያኒ ፐርሰናሊቲ የለውም። ሁለተኛ አኽላቁ በጣም ራፍ ነገር ነው። እሺ ኦኬ። ሁለተኛ ደግሞ አኽላቁ በጣም ቆንጆ ነው። ዲንም አለው ገንዘብም አለው ሁሉ ለትዳር የሚሆን ነገር አለው። ላኪን በጣም ፉንጋ ነው። ማንን ትምረጥ? ግልጽ ነው እንትኑ ጥያቄው። አንዱ ውበት አለው ቁንጅና አለው በጣም ዝንጥ ያለ ሰው ነው። ሁሉ ሴት ስታየው ደስ ይላታል። ግን ጠባዩ በጣም ራፍ ጠባይ አለው። አይግባባም። ሸክስያ ደግሞ የለውም። ያኒ ፐርሰናሊቲ እንትን ለሴት የሚሆን ፐርሰናሊቲ የለውም። ሁለተኛ ግን ምሁር ነው። ጠባዩ ቆንጆ ነው። ዲንም አለው ሸክስያም አለው። ላኪን ፉንጋ ነው። ማን ትምረጥ? የመጨረሻው ጥያቄ قال النبي صلى الله عليه وسلم الغسل يوم الجمعة واجب لكل محتلم. قالوا ترجموا بمعنى من دنو الغسل يوم الجمعة. يوم الجمعة قالهن متاتب واجب نو لكل محتلم. محتلم يهونو سو واجب نو. قالوا ترجموا من دنو نزينا شوتي هكي وشو انقدي ትከታተሉ የቆያችሁ ሰዎች ጽፋችሁ ይሆናል ተስፋ አደርጋለሁ። ከዛ በኋላ አሁን የምትፈልገው የምትችለው አንድ ብቻ ነው የሚፈቀደው። እጃችሁ አውጡና ከነዚህ ጥያቄዎች መልሱ። እሺ ማይክ ፍሪ። السلام عليكم ورحمة الله وبركاته. يسمعن لمزة؟ يسمعن؟ هل سمعن مرتنا؟ اوكي. بارك الله فيكم. كان نزل انجلي عند بيتشاس لا تفكر ده. سلام مست بيتسافم. لاندو مجمرة سي اين الله لم يلو. ጌታችን ወይ ተሞ ጌታ ሄታለ ጌታችን ሄታለ ለሚለው መልስ አላህ ሱብሃነሁ ወተዓላ በብዙ አያቶች የተናገረው ላው ኸለቀ ሰማዋት ወአርድ ثم استوى على العرش አላህ ሱብሃነሁ ወተዓላ መሬት ሰማያትን ከጨረሰ በኋላ በስድስት ቀናት ከጨረሰ በኋላ ከዛ ወደ አርሹ አሰበ ወደ አርሹ ወጣ። አላህ ሱብሃነሁ ወተዓላ فوق عرشه እንዴት ነው እንዴት ተቀምጧል ቁማል አንልምኛ። ያ የኛ ጥያቄ አይደለም። እሱ ብቻ ከአርሹ በላይ መሆኑን እሱ ራሱ ስለመለሰ እኛ የምንለው እሱ ያለውን ብቻ ነው። ሌላ ምንም ነገር የምንለው ነገር የለም። ረሱላችንም በሐዲሳቸው አላህ ሱብሃነሁ አይነ አላህ ሱላታችን ሰይዷ ሲያስተዳድር የነበረውን ስለመታትና ነፃ እንዲያረጋ ሲጠይቋት መጀመሪያ አይነ አላህ አሏት ፊሰማ አለች። እኔስ ምንድን ነች ሲሏ ደግሞ አንተ ረሱሉላህ እና ምን አሉ አዕቲቅሃ ፈኢነሃ ሙእሚና። እንግዲህ ረሱል አለ ሰለም በሰማይ ላይ ነው ያለው የሚባለውን እንደሎቹ እነሱ ፍያዎች እንደሎቹ እንደሚሉ ቢሆን ኑሮ ረሱል አለ ሰለም የተላኩትን ደብቀው አይደለም ብለው ያስተካክሏት ነበር እንጂ ዝም ብሎ ያልፋትም ነበር። እና አላህ ስብሃነ ወተዓላ ሁወ ፈውቀ አርሺ እሱ የሁኔታውን እሱ ብቻ ነው የሚያውቀው። አላሁ አለም። ማይክ ፍሪ። እሺ እንግዲህ አውቀናል። ቆንጆ መልስ ነው። አላህ ስብሓነ ወተዓላ በአርሹ በሰማይ እንዳለ አአሚንቱም መን ፊ ሰማኢ አን የክሲፈ ቢኩም ልአርድ የሚለው አላሃችን በሰማይ ነው ያለው። ለየት ያለ ደግሞ በአርሽ ነው ያለው። ይህ ነው መልሱ አይደለም? እሺ አቡ አኒስ ከፈቀድክልኝ አንዲት እርማት አለች፣ እሱ አላርምህ። እሺ አሁን ያነበብካት አያ ثم استوى على العرش የምትለው አያ በደንብ ከተመለከትካት በሱረት አልአዕራፍ የምትገኘው ነች ان ربكم الله الذي خلق السماوات والارض في سته ايام بسدست قن مريت انتن مريتنا سماي فطر يلال ثم استوى على العرش علماءچ من يلالو لك اهون يالكو تككل لو قن عند تمرت دي هون له بيه نو ثم استوى على العرش مالت زي لاي ወደ ሰማይ ወጣ ሳይሆን ሌላ እንትን አለው ግን አሁን እንትኑ እንዳልበጠብጣችሁ አቡ አንስ የሰጠው ትክክል ነው በሌላ አነጋገር ትክክለኛው አላህ በአርሽ እንዳለው እንዳለ የሚያስተውሰን ምንድነው አርህማኑ አለል አርሽ ስተዋ ያቺ አያ መጣችም ትክክል ነች ግን ሌላ ትርጉም ደሞ ታዝላለች እሷ እንግዲህ አሁን ጊዜው አይደለም ልሰጥህ ነኝ እንድታውቅ ብዬ ነው ሌላ ትርጉም እንዳላት ደሞ ተጨማሪ ሌላ ትርጉም እንዳላት ለነግርህ ፈልጌ ነው አላ ኩል ሐል አንደኛው ጥያቄ ተመልሰዋል በደንብ አላህ Subhanahu Wa Ta'ala በሰማይ ነው ያለው በሰማይ ሰማዩ ደሞ በአርሽ ነው ያለው እሺ አሁን ይሄ አሁን አቡ አንስ የመለሰው ተደግሞ እንዲመለስ አይፈልግም ማይክ ፍሪ السلام عليكم ورحمة الله وبركاته يا جماعة السمال السلام عليكم عقيدو يتستكاكلا عندنا دومو عقيدو يلتستكاكلا سو معناتنا انغدي ሁለት ሰዎች አሉ አንደኛው በጣም መልኩ ያማረ ነው ገንዘብ አለው ግን አቂዳው አልተስተካከለም አህላቁ ደግሞ ጥሩ ያልሆነ ሰው ነው ሁለተኛው ደግሞ በጣም አቂዳው የተስተካከለ ነው አህላቁ ጥሩ ነው ለሴት ጥሩ ያያዛለው በዲኑ ደግሞ ማሻአላህ ሁለት ሰዎች ማለት ነው ሁለት ሰዎች ቢመጡላት ለዛሽ ልጅ ማለት ነው ኦኬ ባን ግን هذا مشرك كافر ሁላችን አንፈልገው ማይክ እንደገና ወሰጂ المهم ልድገመውና ሰውየው ቆንጆ ነው በጣም ቆንጆ ነው اخلاقው ጠባዩ ግን ከሰው የማይስመማ ጠባይ ያለው በዲኑም ትንሽ ጠንካራ አይደለም እሺ ማይክ ፍሪ ኦኬ السلام عليكم ورحمه الله وبركاته ኦኬ ሁለት ሰዎች አሉ ሁለት ሙስሊም ወንዶች አንደኛው ጥሩ አህላቅ አለው አንደኛው ጥሩ አህላቅ የለውም እንግዲህ ያንን ምን ወስደው ከረሱል አለይሂ ሰላቱ ወሰለም ሐዲስ ነው አንድን ሰው ስታገቡት ለአራት ነገሮች ምረጡት ወይ ምረጧት ብለዋል ረሱል አለይሂ ሰላቱ ወሰለም አንደኛው ቆንጆ የሆነ ሁለተኛው ገንዘብ ያለው ሶስተኛው ዘሩ ጥሩ የሆነ አራተኛው ደግሞ በዲኑ ጥሩ የሆነ ሰው ብለዋል በአህላቁ ማለት ነው ስለዚህ በላጩ ባሪያ አህላቅ ያለው ነው የሚመረጠው እና ልጅቱ መምረጥ ያለባት ዲን ያለው ነው ለምን ወደሷ ሲመጣ ዘሩን ይዞ አይመጣም ገንዘቡን አይመካም በውበቱ አይመካም የሚመካው በማን ነው ባላህና በረሱል በዲኑ ነው በላጩ ዲኑ የሆነ ሰው ብትመርጥ ለሷ ይጠቅማታል ገንዘቡ ብዙ ነገር ይላል መዘዝ ያመጣል ለምሳሌ ያጨሳል ይቀማል ይጠጣል ፋሻ ይሰራል ሁለተኛው ደግሞ ሞጥሩ የሆነ ሰው ነው የከሌዘር ነኝ የከሌዘር ነኝ ይያለ ይላል ለምን እዚ ላይ አህላቁ ጥሩ አይደለም ሶስተኛው ደግሞ ውበቱ ጥሩ ስለሆነ በውበቱ ደግሞ ሌላ ሰዎችን ያመጣባታል ግን ያለፉን ጋው አህላቁ ጥሩ ስለሆነ ሁሉንም ነገር ረስቶ አላህን ስለሚፈራ በአላህ መንገድ ስለሚሄድ አህላቁ ጥሩ የሆነ ለሷም ለዲኗም ለቤተሰቦቿም ለትዳሯም ጥሩ ሰው ነው ያነኛው ፉንጋው እና ፉንጋው በላጩ ባሪያው ዲን ያለው ባሪያ የማያምረው ነው ብለዋል ረሱል አለይሂ ሰላቱ ወሰለም እና ይሄ ይመስለኛል መልሱ እንግዲህ አላሁ አለም ማይክ ፍሪ ኡስታዝ እሺ ይህ ጥያቄ አሁን የመለሰችው ጥያቄ ወንድሞች ይህ ነው መልሱ ማለት ያስቸግራል። ምክንያቱም ያስተያየት የስሜት መልስ ነው የምንፈልገው እኛ። እኔ አሁን እህታችን የመለሰችው እኔ አልስማማም በዚህ። እኔ ሴት አይደለሁም ወንድ ነኝ፣ ግን አኽላቁ መርጣ ገንዘቡ መርጣ ምናምን መርጣ ብታገባው እኔ አልስማማበትም። እንደዚህ ለምን ፉንጋ ነው? طيب ፉንጋ ምን አለበት? እንዴት የለበትም? በጣም ፉንጋ ከሆነ ሴትዋ ወደ ውጪ ያደች ቆንጆ ቆንጆን እየመረጠች በመጥፎ ነገር ልትወድቅ ነው። ምክንያቱም ደስ አይላትም። እኔ እኮ ጥያቄው በደንብ ካሸተታችሁሽ ምን ነው ምለው ፉንጋ ነው ማለቴ በቃ ምንም አጅባትም በልቦ አልገባም ፉንጓ ነው። ግን ጠባይ ጥሩ ነው፣ ቆንጆ ነው እንትኑ ጠባዩ፣ ገንዘብም ሊኖረው ይችላል። ላኪን ፉንጋ ነው ምንም መልክ የለውም ማለት እኮ ወንድሞች፣ እንዴት አድርጋ ነው ትዳር የምታደርገው? ጥዋት ከአልጋዋ ስትነሳ ዘወር ብላ ስታየው ለካ ዘንጀሮ ነው። ምን ታደርጋለች? እኔ ይህን ነገር እውነቴ ነው አልስማማም፣ ግን ጥያቄው እናስቆየው፣ ጊዜ እንዳይጨርስብን አሁን እንዳለ እንቀበለውና በመጨረሻ ክርክር ታደርጋላችሁ እንጂ ፉንጓ መምረጥ አለባት የሚለው እኔ አልስማማውም። ባለዲን ደግሞ ባለዲን ቢሆን እሺ፣ አንድ ሰው እኔ ልንገራችሁ በእውነት እንናገር፣ አሁን የሚከሰተው ነገር የሚሆን ነገር እንጂ ያኔ ሰው እንዲሰማ እንትን ይህ ነው ያሉ ነቢያችን ሳይሆን፣ እሺ ነቢያችን እኮ ባለዲን ምረጥ ሲል ፉንጋ መሆን አለበት አይደለም ያሉት ነቢያችን? ላ ያኔ ውበቱ፣ ገንዘቡ፣ ዘሩ፣ ሃይማኖቱ፣ እነዚህ ሶስት ይቆይልህና ሃይማኖቱ ምረጥ አሉ ነቢያችን። ግን ይህን ማለት ፉንጋ መሆን አለበት፣ ድሀ መሆን አለበት፣ በጣ ዘረቢስ መሆን አለበት ማለታቸው አይደለም ነቢያችን። አላኩል ሀል ልቧ የሚሞላላት እፎይታ የምታገኘው የሸይጣን በሮች የሚዘጋላት ወንድ ካልሆነ እሷን በአደጋ ትወድቃለች ነው ምለው። አሁን ወደ ሶስተኛው ጥያቄ እንሂድና ማይክ ፍሪ፣ ይሄ በኋላ እንከራከርበታለን ኢንሻአላህ። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እኔ የኔ ጥያቄ የመረጥኩት ምንድነው አንድ ክርስቲያን አንድ ሙስሊም ካገባ መህሩን ትመልሳለች የሚለው ነው ኡስታዝ። በዚህ ነገር ላይ መጀመሪያም ኒካው ስለማይሆን መህሩም ምንም የሚደርስበትም ነገር የለም ማለት ነው። አንድ ክርስቲያን አንድ ሙስሊምን ለማግባት አንድ ሙስሊም ማለት ነው አንድ ክርስቲያን ልታገባ ስለማይፈቀድላት ማለት ነው። እና ጥያቄው ተረድቼው ከሆነ ይሄ ነው። ሰላም አለይኩም። እሺ ኑርጀና አጠር ያለ መልስ ደ ቤስት መልስ ነው የመለሰችው። ሌሎች ሰዎች አሁን ወደ ሌላ ሄደዋል። አስለን ኒካህ የለውም መህሩ መልስልኝ ልጠልቅሽ እንኳን ሳይሆን አስለን በመሰረቱ ኒካሁ የት አለ? አንድ ካፍር ሙስሊማ ለማግባት ስለማይፈቀድለት ይህ ኒካህ ቢስ ነው የምትሉት ኒካህ የላቸውም። ስለዚህ ያኒ ጠልቃት ማለት ራሱ ከንቱ ነው ኢንሻአላህ። አራተኛው መልስ አራተኛው ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማኝ ድምጽ ማቼ እንድብሎኛ ለኔ ይሰማኝ። እናንተ ከተሰማ አንዳንድ ስጡ ለኔ ግን ኦኬ። ቢስሚላህ ራህማን ራሂም። ኦኬ እኔ የመረጥኩት የጀና ሰዎች እድሜያቸው ቁመታቸው ስንት አመት እንደሚኖሩ ይህንን የመረጥኩት የጀና ሴቶች ሁባብ ሸባብ የሆኑ የ33 አመት ተደርጎ ጎናቸው 60 ቁመታቸው 60 እድሜያቸው 33 ለስንት አመት የሚኖሩት ያሉት ደግሞ አንዴ ጀና ከገቡ መውጣት የለም ማለት ነው። እርስዎ እንዳስተማሩን በጣም ቆንጆ የሆኑ ጥፋቸው ከአበይን የሆነ ቁመታቸው በ60 ጎናቸው በ60 የተዘረጋ እንደዚያ የሆነ ነው። ወላሁ አለሙ። ሰላም አለይኩም ረህመቱላሂ ወበረካቱ። ብቻ አይንስቅ ነበር ሕክማ አሳቅሽኝ ወላይ። ድቡልቡል የሆነው ሰው ነው የመረጥሽልን እኮ ዛሬ። ሴትዋም ድቡልቡል እንደ ኳስ ነች፣ ልክ ስኩዌር አይነት ነች። ቁመትዋ 60 ክንድ፣ ጎንዋ 60 ክንድ። ምን ልትሆን ነው? እባካችሁ ሴቶች፣ ወንዶች አትመለከቱም እንዴ? እስቲ አንድ ሰው አምጡ 60 ክንድ ወደ ሰማይ 60 ክንድ ወደ ጎኑ ከሆነ አዑዙ ቢላህ። ምን ሰው አይደለም ኳስ ነው። እና ነቢያችን ያሉት ቁመታቸው 60 ክንድ ጎናቸው 7 ክንድ እድሜያቸው 33 ዓመት። ይህ ነው የጀና ሰዎች። እንግዲህ ጥሩ ነው የተናገርሽው፣ ግን አልሐምዱሊላህ እድል ማገኘ እንድንስቅ ኢንሻአላህ። እሺ የሚቀጥለው ጥያቄ ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ የመረጥኩት ኡስታዝ የረሱላችን እና ሰለላሁ ዐለይሂ ወሰለም የሰይድና አቡበክር ረዲየላሁ አንሁም በሁለት ነገር መመሳሰል ነው። ረሱላችን ሞተው በቤታቸው ከተቀበሩ በኋላ እናታችን ኡመል ሙእሚኒን አይሻ ቦታ አዘጋጅተው ነበሩና ሲሞቱ ከጎናቸው እንዲቀበሩ አቡበክር ረዲየላሁ አንሁም ስለጠየቋት ረሱላችንን ስለሚወዱ እዛች ቦታ ላይ መቀበር ስለሚፈልጉ ጠየቋትና እሺ አለቻቸው። በዚህ አንድ ቦታ ላይ በመቀበራቸው፣ ሁለተኛ ደግሞ ሁለቱም በ63 ዓመታቸው በመሞታቸው ይመሳሰላሉ። ወላሁ ያዕለም። ማይክ ፍሪ። ኦኬ ባህር አልእስላም መልስህ ጥሩ ነበር፣ ግን ጎደሎ ነው። እኔ ያልኩት ምንድን ነው ሰይድና ረሱል ሰለም፣ ሰይድና አቡበከርና ሰይድና ዑመር ሶስቱም የጠቀስኩት፣ አንተ ግን ሁለት አደረካቸው። ሁለተኛ ነገር ደግሞ አይሻን ያስፈቀዱ አቡበከር አይደለም። አቡበከርማ አባታቸው ነው። አይሻን ያስፈቀዱ ሰይድና ዑመር ነው። ረሱል ሰለም ሞቱ፣ በዛ ቤታቸው ተቀበሩ። እንደገና አቡበከር ሞቴ በጎናቸው ተቀበሩ። ያኒ ሶስተኛ ለመሆን ታስቦ የነበረው አይሻ ነች። አይሻ ራስዋ ያኒ ከአባትዋ ጎን እና ከነቢያችን ጎን ለመቀበር ቦታውን ይዛ ነበር። ላኪን ሰይድና ዑመር ስለጠየቃት እንግዲህ የሰይድና ዑመር ጀግንነትና ትልቅነት ስለከበዳት ትፈቀደችለትና ሶስተኛው ሶስቱም በአንድ ጉድጓድ መግባታቸው፣ በአንድ ጎረቤት መግባታቸው ይመሳሰላል። ሁለተኛ ደግሞ ሶስቱም በ63 እድሜያቸው ነው የሞቱ። ነቢያችን በ63 አቡበከርም ዑመርም በ63 አመት ነው። እንዲያውም አንድ ሰሓቢ ምን አለ ወላሂ ይላል እነዚህ ሶስት ከአንድ ጭቃ የተፈጠሩ ይመስላሉ አለ። ምክንያቱም ህይወታቸው አንድ ጋ ነበር። ስሜታቸው፣ ዲናቸው፣ አሟሟታቸው በ63 አመት በአንድ ቀብር ደግሞ ገቡ አሉ። እሺ የሚቀጥለው ጥያቄ አሁን ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ይሰማል? ይሰማል ያ ጀማ? መርሐባ። ክትሰማ ኡስታዝ፣ እኔ የመረጥኩት አንተ አባት ያንተ ሸህና የከተማው አሚር ወደ መስጂድ ብትገቡና የመጀመሪያው ሰፍ ላይ ማንን ታስቀድማለህ የሚለው ነው። እኔ የማስቀድመው ራሴን ነው፣ ምክንያቱም ይሄ የአኼራ ጉዳይ ስለሆነ ማለት ነው። አላሁ አለም። አሰላሙ አለይኩም። ራሱ ነው ቀይ ስጧቸው፣ ቀይ ስጧቸው። ለምንድን ነው ማይክ የወሰዱት አሁን ሁለቱም? እሺ አላሁ መውላና፣ በጣም በጣም ቆንጆ መልስ ነው የመለስሽው። እንዲያውም ድምጽሽ ለመጀመሪያ ጊዜ ነው የምሰማው። አትጥፍብን፣ አትጥፊ። ማሻአላህ ቆንጆ መልስ ነው የመለስሽው። እኔ አባቴ የኔ ሸህና የከተማው የሚያገሩ መሪ ከገባን አራታችን የአኼራ ጉዳይ አሳልፌ አልሰጥም። ኢንሻአላህ የአገሪቱ ንጉስ ቢሆንም አንደኛው ሰፍ ከሁለተኛው ሰፍ ስለሚበልጥ የአኼራን አጅር ለማንኛውም ለአባትህ ቢሆንም አሳልፈህ አትሰጥሁ። አባትና ልጅ አንድ ቀን ለጂሃድ ፊሰቢልላህ ሲባል ሁለቱም ተጣሉ። እኔ ነው የምሄደው፣ እኔ ነው የምሄደው አሉ። እባክህ ተው አሉ አባቱ፣ እኔ ነኝ አባትህ፣ ለእኔ ፍቀድላ፣ እኔ ነው የምሄደው። ምክንያቱ ሊገደል ነውና ሸሃዳ የሸሃዳ ጉዳይ አኺራ ጉዳይ ስለሆነ ሁለቱም በቃ እንደገና እጣ እናደርጋሉና እጣ አደረጉና ለአባቱ ደረሰ። አባቱ ሄደ ተገደለ። እንደገና ልጁ ሄደና ሁለቱም ተገደሉ በጂሃድ። እንግዲህ ይወላችሁ ولذلك فلذلك فليتنافسوا يالو لذي ودድር እንትን ነው። ስለዚህ ለራሴን ነው ምገባው እዛ ክፍት ቦታ ያለው የሚቀጥለው ጥያቄ። السلام عليكم ورحمه الله وبركاته. مش الغسل كل جمعه واجب للمحترم ميلونا ما የምትረጎ ከሙስ ከጉሩም ስና እድሜ ያለፈ ሰው በጁምአ ቀን ሰውነቱን መታጠብ አለበት ይመስለኝ። አላህ ያለም። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ይሄን ጥያቄ ሳመጣ ብዙ ሰው አያውቀውም፣ ማንም ሰው ሊመልሰው አይችልም ብዬ ነው ያመጣሁት። ግን እሷ መለሰችው الغسل يوم الجمعه الغسل يوم الجمعه واجب لكل محتلم. محتلم مالتكو يعني بسميت سبرمون يفسس مالتكو نو محتلم. احتلام مالت عند سو تنيتو يعني سبرم يفسس بسميت يهنو احتلام يبالو. لكن نبياتشن الزهلا من مالتناچو يعني اقما ادم درسو يوند سبرم ياييه አቅመ አዳም ደርሶ እንግዲህ አቅመ አዳም የደረሰ ሰው እንዴት ይታወቃል? ወንድሞች ወይም ስፐርም መውጣት ከጀመረ ወይም ደግሞ ሴት ከሆነች ደግሞ የወር አበባ ከጀመራት ሁለቱም ከሌለ ግን 15 አመት ያደረገ ወንድ ወይም ሴት አቅመ አዳም ደርሷል እንላለን። ስለዚህ እዚህ ላይ ደግሞ ገላህን መታጠብ ዋጅብ ማለትም ነብያችን ሰለላም ليس بفرض لكن سنة مؤكدة ማለት ነው። نعم مايك فري السلام عليكم ورحمة الله وبركاته. يسمعني؟ أنا دغمو يممالس إيشي إن صلاة أدلم إهتي إني ألك سجود نو صلاة ما هول صلاة طهارة أسفل القوال. سجود السهو، سجود التلاوة، سجود بين السجود انتني ملاوالي سجود انتنو سجود الشكر او سجده الشكر زي لا يطهر ياسفلغو مكنياتهم يدنغات ايه سجود نو انديت يدنغات ايه لمثال انت لجهكو 20 عام تفردو ينبرو تنانتنا كو نصا ادوت وطا سيلو دنغطه بدستا وضوء لمارق منا منا ياسفلغ مودياونو گنبار بمريت لا يتاودقو الله لا الله مسغانا نا وضوء ما اسفلقو سجود سجدة الشكر نشنا. مايك فري. الله تعالى وبركاته. ما شاء الله بزون نقر توجه وانت موش ملسة وتالة. اني انقري ان شاء الله هيك الروت النشنو ميراسنا انقري ان شاء الله. عندي سوى اباتون بيقل. ልጅ እንግዲህ የአባቱን ገንዘብ መውረስ በሸሪዓው የጸደቀ ነው፣ በቁርአን የጸደቀ ነው ሚራስ። ግን አባቱን ለገንዘብ ብሎ ቸኩሎ ቢገለው ገንዘቡን መውረስ አይችል እና እንኳን ሁለት እጥፍ ሊያገኝ ከሴቶቹ እንግዲህ ለወንድ ሁለት እጅ ለሴት አንድ እጅ ይላል በውርስ ደረጃ ማለት ነው። እንኳን ሁለቱን አንዱንም አይሰጥም። ምክንያቱም አንድ ሰው ገንዘብ ለማገኘት ብሎ አባቱን የገደለ ማንም ግደል ይሄን ወርስ የሚለው ነገር አይመለከተውም። ለሱ እርም ነው ሐራም ነው ማለት ነው፣ አይወርስም። ወይም ደግሞ በዛው ተጨማሪ ደግሞ ሌሎችም አንድ ሰው ለሚስቱ ገንዘብ እንዳትወርስ ብሎ ከሞታፋፍ ላይ ያለ ሰው እንደዛ ቢያደርግ ደግሞ ገንዘቡን ለማምለጥ ብሎ ፈታዋሽ ቢላት ተወርሳለች ማለት ነው። በዛው ግን መንገዱን ሌሎች ምህቶች እንዳውቁት ብዬ ነው ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ፣ ቆንጆ መልስ ነው። እኔም አደናግሬ ነው የጠየቁት። ጥያቄው ራሱ የሚያስመስል ነበር። እንደዚህ ግማሽ አይሰጥም ሩብ ነው የሚሰጠው እንድትሉ ብዬ ነበር። ላኪን አባቱን የገደለ ሰው አባቱን አይወርስም የነው መርሱ እሺ ማይክ ፍሪ السلام عليكم ورحمة الله وبركاته مهيد سوى الله ويسنه مدسل على النسو من ستاونه ولا كريستيانو ولا مسلمو من ستاونه زكاة لمسلم بيتشانه من ستا بزالة يراسي هون شرط وشارلوت كما تو ولد كهانسان دزي هون هنا نقر الله انا فصدقاء فرداد الله قن زكاة فردنا هي مسلينيال الله أعلم السلام عليكم ورحمة الله እሺ መርሱ ትክክል ሆኖ ግን ሊጨምርላት ያጎደለችው ነገር አለ ሰደቃ ለማንኛውም ይሰጣል እንዲያውም ሰደቃ ሰፊው ነው ጉዳዩ ጥሩ ንግግር ሰደቃ ነው ገንዘብ መስጠት ሰደቃ ነው ቁርአን ማስተማር ሰደቃ ነው ከሚስት ጋር መገናኘት ራሱ ሰደቃ ነው تمام ከወንድ ሙስሊም ወንድ መፈገግ ማለት ሰደቃ ነው ሰደቃ ሰፊ ነው ደሞ ለውሻም ውሃ ብታጠጣ ሰደቃ ነው ዘካት ግን ለየት ያለ ነው መጀመሪያ የተወሰነ ገንዘብ ነው በተወሰነ ዘመን ነው አይደለም አመት ሳይሞላው ገንዘቡ ዘካት አይወጣበትም ንሳብ ሳይደርስ ደሞ ዘካት አይወጣበትም ሁለተኛ ዘካት የሚሰጡ ሰዎች የተለዩ ናቸው መጀመሪያ በሽርክ ያልገባ የማይገባ በሽርክ ዝም ብሎ ወልከፍከፍ በሽርክ የሚገባ ከሆነ ቢሰግድም ቢጾምም በሽርክ የሚገባ ከሆነ ዘካት አንሰጠውም የማይሰግድ ከሆነ ዘካት አንሰጠውም የዘካት ገንዘብ ሰጥተው በማዕሲያ በዚና በኸምር በምን የሚያጠፋ ከሆነ አንሰጠውም ወጣት ሆኖ መስራት እየቻለ በስንፍና አልሰራም ያለ ዘካት አንሰጠውም እነዚህ አራት ሸርጦች አሉ አሁን ሁሉም ስድስት ሸርጦች ሆኑ አንዱ አመት መሙላት አለበት ሁለተኛ የተወሰነ ገንዘብ መሆን አለበት ተማም አራት ሶስተኛ የማይሰግድ አንሰጠው በሽርክ የገባ ሰው ሙስሊም ቢሆንም አንሰጠውም ለማዕሲያ የሚያደርሰው ከሆነ አንሰጠውም እንደገና ወጣት ሆኖ አልሰራም ብሎ በስንፍና አንሰጠውም ይህ ነው እንግዲህ እሺ ማይክ ፍሪ السلام عليكم ورحمه الله وبركاته ايه الطياقه تملسوال كتملس عند عند غزي ما سايسم ما يسلقرا تملسو اندهونا انداقوم عند عند سطوي مندنو عندت عند سيت معناتنو بالمتولات صباون ستمرمر صباو بتام مطفو هنباتنا اتشي سيت اهون تملسوال تملسوال اوكي ليلاس ليلاوس مندنو በጀማዓ ጋር ማለት ነው ኢማሙ ፍጥዋ እየሸጣ አንድ ሰው ከገባ እሱ ተመለሰ ተመልሷል አልተመለሰም እሺ አንድ ሰው ከገባ ማለት ነው ሰላምታ ከሰጠን አሰላሙ አለይኩም ብሎ ካለ ለዛ መመለስ ብቻ ነው ያለብን ብለው ላሉት ኡስታዝ መመለስም የለብንም አንድ ሰው አንድ ኢማም ማለት ነው ፍጥዋ ከጀመረ በኋላ ምንም ነገር ንግግር ስለማይፈቀድልን መመለስ እንደለለብን ነው እንለው አላህ አለ ኑርጀና መጀመሪያ የመጀመሪያው ጥያቄ አልተመለሰም ተመለሰዋል ያለው ሰው ስተት ነው ሁለተኛ አሁን የመለስሽው ጥያቄው አልገባሽም እኔ ያልኩት ኹጥባ ያደረገ አንድ ሰው ቢያናግረህ አትመልስለትም አይደለም ያልኩት ላ ሐታ አትመልስለትም ግን አሰላሙ አለይኩም ካለህ ግን وعليكم السلام تلو الله مكنياتهم وعليكم السلام فرض سلهوني انا ايه نجر انديت نونو يالكوت وانو نجر رساشانشي سلزي خطبا يادرغي متو السلام عليكم منم نجر كتناجر اتمل سلتم لكن السلام عليكم سنانو وعليكم السلام قن فرض سلهوني ما لتالبه يميلو السايت انديت نونو يالكوت اشي مجمرا دمو يتطيقو ياتشي سيت በጠባዩ የነፈገችው እኔ እንጂ አልተመለሰም መሰለኝ። እሺ ማይክ ፍሪ ማይክ ፍሪ። بسم الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ما شاء الله أستاذ كان لكوتنا الله يا سلمان جيتا الحمد لله رب العالمين إن شاء الله يعني ملسى وانتا تعفو لنسار بقرآن تأمرات السودان يهم من دلنا الله سبحانه وتعالى بقرآن است يالتكس هاتشو نقروش من نقروش نقللون بازي من دلنا من يالتكس هاتشو نقروش نقللون بقرآن عندنا تلكو تأمر مالنا ለምሳሌ ስለ መጓጓዣ በነት ለምድርም በባህርም በሰማይም በነፋስ በፖስታም ሽቧል ባስልክ እነዚህ በሙሉ በቁርአን ላይ የተጻፉ ታምራቶች ናቸው። እንደዚሁም ስለ ህዋ ጥናት አስትሮኖሚ ኮከብ ፀሐይ ስለ ጨረቃ ስለ ዳመና ስለ ዝናብ ስለ ነፋስ ስለ ፕላኔቶች ስለ ሁሉ ነገር ቁርአን ጠቅሷቸዋል። ሌላው አሁን ይሄ ሳይንቲስቶች የሚናገሩት ብዙ ነገሮች አሉ። ወይም ደግሞ ስለ ክርስ ምድር ጂኦሎጂዎች የሚናገሩት ነገር አለ። የመሬት የባህር ውስጥ ማዕድን ሳተ ጎመራ የከስ ምድር እንዴት ይፈጠራል እንዴት ይመጣል የሚለው ነገር አላህ Subhanahu Wa Ta'ala እነዚህ ሁሉ ኦኬ ኡስታዝ እሺ አንድ ብቻ እነዚህን ይመስላሉ ኢንሻአላህ ማይክ ፍሪ ሆንተ ለበረካቱ አላሁ አለም። አው እኔ አንድ ተአምር ብቻ ነው ያልኩ። ወንድማችን ፍላጎታችን የጠቀሰው ተአምር ግን ትክክል አይደለም። ለምን መሰላችሁ? በቁርአን ሁሉ ነገር ጠቅሷል ማለቱ አንድ ሰው ይመጣና ስለ ጥማጥም ተናገረ አላህ ፖቴቶ ጥቅሙ ተናገረ? ናም አተናገረም። ስለ ጥማጥም ስለ ፖቴቶ ስለ ተቅላላ ተናገረም። አላህ Subhanahu Wa Ta'ala በቁርአን ጥቅልል ያለ ስለ ብዙ ቁም ነገሮች ተናግረዋል እንጂ ማንኛውም ነገር ተናግረዋል ለማለት አንችልም። እሺ ብዙ ነገሮች ነው ሚሊየንስ ኦፍ ሚሊየንስ ስለ ሰገራ ቤት ተናገረ አላህ Subhanahu Wa Ta'ala ስለ መርፌ ተናገረ ስለ ምስማር ተናገረ ስለ እና እንደዚህ አንልም። ግን ግልጽ የሆኑ በጣም ከባድ የሆኑ ተአምርና ሙዕጂዘ አሉ። እኔ ይሄን መልስ ጊዜ ለመቆጠብ እኔ መልሰዋለሁ። ምክንያቱም ሰፋ ያለ ነገር ስለሆነ ለጥቅም ብዬ እኔ መልሰዋለሁ። እሺ አስለን ወንድሞች የነቢያችን ትልቁ ሙዕጂዛ ነቢያችን ጨረቃ ያወረዱ ሰው ናቸው። አላህን ለምነው ጨረቃ በሁለት ተከፍሎ ወደ መካ ይወረደ ነው። ከዚህ የበለጠ ተአምር የለም። እሺ ነቢያችን በአንድ ሌሊት ሰባተኛው ሰማይ ረግጦ የመጡ ሰው ናቸው። ይህን ለመጥቀስ ይቻላል። ግን የቁርአን ነው ያልኩት እኔ የቁርአን የነቢያችን ሙዕጂዛ አይደለም ያልኩት ይሄ የነቢያችን ሙዕጂዛ ነው። የቁርአን ሙዕጂዛ አንድ ልትቀስላችሁ ወንድሞች በልባችሁና በጭንቅላታችሁ ተቀበሉት። ቁርአን 1436 አመት ሆነዋል። والله ثم والله አንዲት ፊደል አልተቀየረችም። ከቁርአን አንዲት ሙሽ አንድ ቃል አይደለም ያልኩት አንዲት ፊደል እስካሁን ድረስ ወንድ የተባለው ጀግና ደፋር አንዲት ፊደል ለመቀየር አልቻለም። በቻይና ሄደ አንተ አዑዙ ቢላሂ ሚነሽ ሸይጣን الرجيم የሚለው ለምሳሌ بسم الله الرحمن الرحيم بسورة النمل ያለች بسم الله الرحمن الرحيم بال አለም ሙሉ ይነሳበታል። አንዲት ፊደል ስንት ደብዳቤ ተቀይሯል። ሌላ ሰው ስንት ነገሮች ተቀይሯል። ስንት ነገሮች ውሸት ገብቶበታል። የነብይ የአላህ ቃል ግን አንዲት ፊደል እንኳን በ1400 አመት ያልተቀየረ ግርም የሚለው ተአምር ነው ይሄ ነገር والله። እሺ ሁለተኛው ጥያቄ አሁን ያልተጠየቀው ተጠይቀዋል ያላችሁ የመለሰው ለኑር ጀና የመለሳችሁት አንድ ወጣት አንዲት ሰው አጫትና ከሁለት ወር በኋላ ጠባዩ መዝና አልፈልገው ማለችና ሰውየው ታመመ ሆስፒታል ገባ። ከዛ በኋላ ክፉኛ በሽታ ታመመ። አሁን በመታመሙና ወይም ቢሞትም እሷ ወንጀል አላት ወይ? ይህ ነው ጥያቄው። ማይክ ፍሪ ኑር ጀና። السلام عليكم ورحمة الله وبركاته. أستاذ ይሄ ምንድነው ጥያቄ? የመጀመሪያው ጥያቄ እርሶ ይመልሱልኛል እንደተረዳሁ ከሆነ ዋጅብም ቢሆን እኮ ዋጅቡ ኹጥባ ሲሰጥ አይነሳልንም ወይ? እና እንደኔ ከሆነ ማለት ነው ዕውቀቱን ያው ስለሌለኝ እርሶ ይመልሱልኛል መመለስ እንደለለብን አሁን እንደነገርኩኝ ከሆነ ማለት ነው። ይሄኛው ደግሞ አንድ ባል መጥቷላት ማለት ነው እሱ ጸባው ስትመረምር እንደዛ መጥፎ መሆኑን ስታቅ ማለት ነው ሰውየው ደግሞ እንደዛ ታመመ ያው ፍቅሩ ምንም ሊኖርበት ይችላል እና በጣም ታሞ እንደዛ አይነት ችግር አጋጠመው። ሆኖም ግን ደሷ ላይ ምንም ወንጀል የለባትም ምክንያቱም ይሄ ሰውዬ ጸባው መጥፎ የሆነ እያወቁ ከገባሁኝ ነገ የሚያጋጥመኝን ችግር ሁሉ መቆጣ እማልችለው ሊሆን ይችላል። እንደውም መጀመሪያ አውቆ ያን ነገር መራቁ ይሻላል እንደውም ገብቶ እንደገና ችግር ከመፍጠር እና ምንም አይነ ወንጀል የለባትም እንደኔ በእኔ አስተያየት ማለት ነው። አላህ አዕለም። አሰላሙ አለይኩም። ኑርጀና ቆንጆ መልስ ነው። ምክንያቱም ይህ ሰውየው አጫት እንጂ አላገባትም። መጀመሪያ ንካህ አላሰሩ። ንካህ ያልታሰረበት ደግሞ እሷ ለሱ አጅነቢ ነች። እሺ ብትልም ቆይታ ጠባዩ አውቃ አልፈልግም ብትልም ህየ ሁራ ነጻ ነች። እንዲያውም ብታገባውም ንካህ ቢያስሩ ወላሂ እኔ ጠባዩ ተገለጸልኝ እኔ አልፈልግም ካለች ከታመመ የራሱ ጉዳይ ነው። እና ይህች ልጅ አላገባትም። ስለዚህ እንዳይታመም ብላ የማትፈልገው ሰው አግብታ መኖር አላህ አያስገድዳትም። በዚህና ምንም ወንጀል የላትም። ላኪን በርህራሄና በእዝነት ከተመለሰች ግን ጥሩ ትዳር ካላደረገች ደግሞ ራሷ ኃላፊነቷን ትሸከማለች። ይህ እንደዚህ ነው። ምን ነው ኤክስለንት ፊልም ልክ ነው እሱ ነው መልሱ። ላኪን አሰላሙ አለይኩም ቢለንስ ወአለይኩም ሰላም ማለት ዋጅብ ነውና እሱስ ብዬ እሱም ቢሆን እሱ አልጠቀስሽውምና እሱ ስላልጠቀስሽው ነው ያረምኩሽ እንጂ መልሱማ በምንም አይነት ነገር የፈለገውን ሰላም አለይኩም ይበል አምጣ ውሰድ ሂድና ምናም ቢለ አትመልስለትም። ምክንያቱም ኹጥባ መስማት ዋጅብ ነው። እዚህ ላይ በጣም አደገኛ ነገር ነው። ስለዚህ ጥያቄዎቹ በዚህ ይጨረሳሉ ኢንሻአላህ። ይህን አይነት አጠያየቅ ቆንጆ ነው ወንድሞች። በአንድ ጊዜ 15 ጥያቄ አፈሳለሁ። ከዛ በኋላ እናንተ መርጣችሁ የምትመልሱት በጣም ቆንጆ ስልት ነውና ያለፍኩ በዚህ አይነት ይጠይቃቸዋለሁ ኢንሻአላህ። ያኒ መርጠህ መመለስ ጥሩ ነው። ሁለተኛ ለኔም ይቀልልኛል። አንድ ጊዜ ጠይቄ خلاص የመረጣችሁ ትመልሳላችሁ ኢንሻአላህ። በዚህ ደርሳችን ይደመደማል። ደና ሰንብቱ፣ ደና ደሩ እስከ ቅዳሜ ማለት ነው። አላህ ይሕፈዛችሁ፣ አላህ ይጠብቃችሁ፣ አላህ ይጠብቀን። አላህ ስብሐ ወተዓላ ዒልምን ያስወድደን። አላህ ስብሐ ወተዓላ የነቢያችን ሱና ያስወድደን። ባረከላሁ ፊኩም። ማይክ ፍሪ። ደህና ደሩ ኢንሻአላህ። ወላሁ አለም። السلام عليكم ورحمة الله وبركاته. يسمى الأستاذ وطن دي أستاذ. أستاذ عندي التملست. السلام عليكم ورحمة الله وبركاته. أبو هانفة عندالت مالتنا وهي للتاقية طوية تسطات سطاتها موطات اللبات من دالت هلو كفلقت جاو توطع بتالي قن قديتها عندما يهون باتي ميلونو يعني أستاذ አሁንም እንዳስተያየት ቆጠሩት ካሉ አላውቅም እንጂ በዚያ አካባቢ ምክንያቱም ይሄ ስጦታ ለቢዝነስ ስላልሆነ እንደማለት ነው። የኔ ሀሳብ ገብቶኝ ከሆነ አሰላሙ አለይኩም። እሺ፣ ጥያቄው እኔ ልመልሰው ምክንያቱም አልገባችሁም ወይም ደግሞ ጥያቄው አላወቃችሁም። እኔ ጥያቄው ልድገመውና እኔ ራሴ ልመልሰው። እሺ፣ በምን አማርኛ ልናገር? በጎንደር፣ በሸዋ፣ በጎጃም፣ የትግሬ የትግሬ ቋንቋ ነው ያለኝ እኔ የትግሬ አማርኛ በሱ ላስረዳችሁ እሺ አሁን እኔ ያልኩት ምንድነው ጀምሁር العلماء ለምሳሌ المالكية الشافعية الحنابلة እነዚህ ሶስት መذهبዎች ወይም አብዛኞቹ ዑለማዎቹ ዘካት ማውጣት አለባት ብለው ፍርድ አቀረቡ። አቡ ሐኒፋ ብቻ ግን ዘካት ሽልማት ከሆነ ከፈለገች ታውጣ ካልፈለገች አታውጣ አሉ። ይሄን አባባል ትክክል ነው ወይ ትክክል አይደለም ነው ያልኩት አይደለም? መልሱ ትክክል አይደለም። መልሱ ሐቅ የሆነው መልስ አንጻር ነው። አቡ ሐኒፋ ማውጣት አለበት ብለው የጸኑ አቡ ሐኒፋ ናቸው ብቻቸው አንጻር። እነዛ ጀምሁር ዑለማ አብዛኞቹ ዑለማዎቹ ግን ሽልማት ስለሆነ ብታወጣለት ጥሩ ነው ባታወጣለትም አትከሰስም ያሉ አንጻር ነው። እኔ ገልብጨ ነው የተናገርኩት ገባችሁ ወንድሞች? ስለዚህ ሽልማት ከሆነ ከፈለገች ታወጣለች ካልፈለገች አታወጣም ያሉ አብዛኞቹ ዑለማዎች ናቸው። አቡ ሐኒፋና አቡ ሐኒፋን የተከተሉ ደግሞ እንደ የሳውዲ አረቢያ ለምሳሌ ትላልቅ ዑለማዎች አሉ የአቡ ሐኒፋን የተከተሉ ማውጣት አለባት አሉ። እሺ ኦኬ። እንግዲህ በዚህ ደና አደረላችኋለሁ ባረከላሁ ፊኩም ሹክራን ጀዚላን በኮሜንቱና በጥያቄና መልስ ስለሻረካችሁ በጣም አመሰግናለሁ። والله اعلم مايك فري